إن أعطيناك الكوثر فصل لربك وانحر إن شانئك هو الأبتر. صدق الله العظيم وجزاكم الله خير. مايك ريشار ናቸው ሁለት ናቸው የመጡ አንዱም ትክክል ነው አንዱም ስህተት ነው ሶስቱ ነው ያልኩኝ እኔ ሶስት አቀራር ሁለቱም ትክክል ናቸው አንዱ ትክክል አይደለም ነው ያልኩና አንተ ሁለት ብቻ ነው የቀራው እንግዲህ ጊዜ እንዳናጠፋ እኔ ነግራችኋለሁ ኢንሻአላህ ሁለተኛ የዱዑ ስትል ሸዳ ብታረገው ጥሩ ነው የዱዑ ለየቲም لأنه شدك على درك completely ترجمه يقيرال يدعو يهنال أو يدعو يهنال استي انهدنا تقلال لا قرآن بمولو قرآن أهم بمنقراتشو لك الرأي تشالال شي عندو من يبالال فصل الكل عندو فصل الكل يبالال رأيت الذي يكذب تقرأنا بمجرشا فويل للمصلين الذين هم عن صلاتهم ساهون الذين هم يراؤون ويمنعون الماعون زنبل كذا بسم الله الرحمن الرحيم تنش زنبل عندنا إن أعطيناك الكوثر فصل الكل بلال هلوم ليايته الرحمن رأيت الذي لبتشاو بسم الله لبتشاو إن أعطينا لبتشاو تقبابا هذا يسمى فصل فصل مالت سوستم ليايته مقرات ولتنيا وتككل وصل الكل يسو انصار وصل الكل سوستم بعند تنفاس تقرال له نا من تلال له فويل للمصلين الذين هم عن صلاتهم ساهون الذين هم يراؤون ويمنعون الماعون بسم الله الرحمن الرحيم إنا أعطيناك الكوثر بعند دمس بعند تنفس تقرا له ويمنعون الماعون الذي نعم بسم الله تلاله ويمنعون الماعون بسم الله الرحمن الرحيم إنا أعطينا سوستم أكتاتله ألمن ما قررت سوستم ستقرا وصل الكل بلال شي نزي هلت تككلنا شو ستاتي هون ومن دنو فويل للمصلين الذين هم عن صلاتهم ساهون الذين هم يراؤون ويمنعون الماعون بسم الله الرحمن الرحيم تقوم الله دقنا إنا أعطينا لمن يستت هنا مسألة شو باك أراره أنت بسم الله الرحمن الرحيم يويل ينتنو ويل لكم فويل للمصلين رأيت الذي يسو كفلنا هذا الركو فويل للمصلين الذين هم عن صلاتهم ساهون الذين هم يراؤون ويمنعون الماعون بسم الله الرحمن الرحيم أهون رأيت الذي بمن تجمر لش رأيت الذي بمن تجرس لش ببسم الله إن دزيهن دهون يه أقرار ستتنو يعني الحاق البسملة مع أول سورة ستتنو قباتشو ويس أربين يهون أباتشو الحاق البسملة مع أول السورة ستتنو سورة وستجرس بسم الله بله مزقات بسم الله هو عندنا سورة كفل يمسلال نزيناتش إن شاء الله إشي نقديها هون ودى تفسيراتش النهيد تنانتنا فويل للمصلين الزهن ويسكمنو الجمر نميه نقر إن الله سبحانه وتعالى من هلال يا أخي نديت قرآن ستأفت والله العظيم قرآن وست كقباكو بزوت مرتنو متاقين يلت أهون أرأيت الذي يكذب بالدين فذلك الذي سنت أمتنا يقرانه سنت أمت صلاة بسون سقدالن بمن سقدالن سنت قزي سمانه سنت قزي قرانه لكن ترقم بالتبالهن بأمس سنت نستشعر سواله فويل للمصلين أرأيت الذي يكذب بالدين فذلك الذي يدعو يعني أمس سنت نس قفها بالبأسر عرفت نقر فسره تقوم عليه لكن قرآن بزي عينت كتقلت ايه من المستير هلو قرآن ترى نققرنا معلتنا يسون نققرنا قرآن عندنا لا قرآن ونتنو تناتنا عند الكواتشنا وفوق كل ذي علم عليم عالم كعالم الليال عندو أرأيت الذي يكذب فسر بالتلو بسوستقس يفسروال አንዱ ሙምኪን በሃያ ገጽ ይፈስረዋል አንዱ ሙምኪን መጽሐፍ ካመል አንድ መጽሐፍ ካመል ስለዚህች ሱራ ይናገራል ምክንያቱም አላህ ሰጣቸው ዒልም የተለያየ ስለሆነ እንግዲህ እስትነይድ ፈወይሉን ወይል አውቀናል يعني أرجح الأقوال من الويل يقطعنا يرجمان قالنا ويلت يما استنكك يا مسفراريا نا اندزي عرفنا ويلت ويلاتشو النزي يميسجدو مالتنو ولتنيا ترقمو يعني شلق اونوالو بجهنب مطفونا قشاشا فساش يميفسبت كذا يتقالو مالتنو لكن بعد بحث كثير بزو انتنو بحثنا درق بزو مصحف تسانب ارجح الاقوال يعني هلتم تككل هنا قن بزو علماء شو يسفنوا بات ويلون مالت ويلا تشو تهديد مسفراريا مستنككيا اندزينو يقول سبحانه وتعالى فويل للمصلين الذين هم عن صلاتهم ساهون هنا قال اهل التجويد تجويد يمتمارو سيتوش وندوش بدن بسموني قال اهل التجويد يجوز الوقوف ولا يجوز القطع له فويل للمصلين الذين هم عن صلاتهم ساهون يجوز الوقوف ولا يجوز القطع ما نملس عليه نقر ما نترقم عليه نقر ما يكوستو يمترقم اللي نستي كبدي لالتياكو يالتمارو عاوكوم قن بقمة استي من العلماء شو فويل للمصلين الذين هم عن صلاتهم ساهون في هذه الآية يجوز التوقيف يجوز أن تقف ولكن لا يجوز القطع القطع لا يجوز الوقوف يجوز استقمتوا من مسلا شوال يهني هو كي انتنو آية وبدن بارقونو إمي قباو شي اشي انقرين الملسو مكناتهم اليوم الوقسة شو مكناتهم يهنقر كذا تنكري على المسلا هوني يالتمارو لياوكو هيتشلم منا منالو فويل للمصلين الزيه او يمشرشو اياس لهوني تقوم عليه المعنى نقف على المصلين فويل للمصلين زيلاي اياو سلتشرست تقوم عليه اهل التجويد يسمعشنو زي تقوم عليه تقوم فويل للمصلين بلا تقوم عليه او ايو مجرشة سلهوني ولكن لا نقطع لا نقطع ان تقطع حرام انديت القطع قطع القرآن في هذا حرام في هذه الكلمة لا يجوز يعني نقف وننصرف بعد قولنا للمصلين هذا ممنوع تقول مثلا فويل للمصلين بله تسكمنا تهدى له اتكتله اعوذ بالله نزي كوني الله يتراقمنا ويلاتشو النزاي مساقدو هنا يكارال مثلا عنده إمام سيهسقد من علي أرأيت الذي يكذب بلو فويل للمصلين الله أكبر بلو دركو إحيدي هذا إنسان جاهل وهذا حرام ما يكون هذا منزيم هوني اللبات يقوم قن ما يقطع أكوارت أمكت على اللبات مكنياتهم ترقموا كمبليت بيتك إيهرال فويل للمصلين ويقول الله أكبر هذا ممنوع جدا كما قلنا للا مسالة بزوق زي ستهواتشو يا نبياتشن حديث صلى الله عليه وسلم ويل لمن ترك عياله بخير قالوا نبياتشن ويولت بيتسابو مستنى لجوتشو بخيرنا بطروه انتنو طروه انزبتو تتو قلباتشو تتو بطروه نتا يتوو يعني ويولت قالوا نبياتشن እንደዚህ ከሆነ እንኳን ነቢያችን ሰለላም ማንንም ሰው የማይናገረው ንግግር ነው ይሄ ወየለት ልጆቹና በተሰቡ በጥሩ ሁኔታ የተዋቸው ትቶ የሞተ ይሄ አይመጣ ማይስተቂም هذا كمل الحديث اذا كملنا الحديث من هنا ويل لمن ترك عياله بخير وقدم الى ربه بشر السوره الاخيره سهد بحرام يسبسبه وغنزب በመጥፎ ነገር የሰበሰበው ገንዘብ ለቤተሰቡ ትቶ ይሄዳል። እሱ በሸር ወደ አላህ ሄደዋል። እያንዳንዱ ብር ይጠየቅበታል። ቤተሰቦቹ ግን አያውቁም ከየት እንዳመጣው ምናምን። ለነሱ ወራሾች ስለሆኑ ለነሱ ሐላል ነው ገንዘቡ። ስለዚህ ቤተሰቡን በጥሩ ሁኔታ የተወ ብለህ ከቆምክ አይሆንም እንላለን። ይህ ደግሞ ፈወይሉ ሊልሙሰሊን አዑዙ ቢላህ። እንዴት ወይሉ ሊልሙሰሊን? ለሙሰሊን በረካ ነው እንጂ እንዴት ወይል ትላለህ? ይላል ወቃሉ መን ወቀፈ ዐለ ልሙሰሊን ወሁወ ያዕለሙ ልማዕና ፈኢነሁ ሙጅሪሙን ሙርተኪቡ ልከቢራ በል ሩበማ የክፉር። ገባችሁ? ፈወይሉ ሊልሙሰሊን ብሎ ከቆመና ከዛ ካቋረጠ ቁርአኑ ካቋረጠ በጣም ትልቅ ወንጀል ነው አሉ። ቀየረ ማዕና ልቁርአን ፈየክፉር አላ ጡል አላህ ያላለው ነገር እያለ ነውና ከእስልምና ያስወጣዋል ይህ ነገር። ኢዘን ነቁል ፈወይሉ ልሙሰሊን አለዚነ ሁም አን ሰላትህም ሳሁን ብለን ይህ የተጅዊድ ህግ ነው እንላለን። ጠይብ እና አንዳንዶቹ ሱብሓነላህ ከኔ ጋር ስሙ ወንድሞች፣ ፈወይሉ ሊልሙሰሊን ብለህ ከቆምክ ትርጉሙ ምን ይሆናል ብለናል? እነዛ የሚሰግዱ እኮ ወየላቸው ብሎ እዛ ይቀራል ማለት ነው። አለዚነ ሁም አን ሰላቲሂም ሳታመጣ አንዱ መጠጥ ይጠጣል። በጣም መጠጥ ይወዳል። ፋስቅ ፋጅር ነው። አይሰግድም። ምንም አይነት ጥሩ ስራ አይሰራም። በሙሉ ኢጅራም ፊ ኢጅራም ሙንከር ፊ ሙንከር ነው የሚሰራው ስራ። አሁን ከጓደኞቹ መጠጥ ቤት ቆጭ ብሎ መጠጥ እየጠጡ ዊስኪ ቢራ ምናምን እየጠጡ በንትኑ ይቀልዳል፣ ያሸውፋል። በቁርአን ምን አላሉ? እባካችሁ ጠጡ፣ እባካችሁ ምንድ ነው መጠጣት? መስከር ምን ወንጀል ሆነዋል ነውና ዝም ብላችሁ ጠጡ ይላል። እና ምን አለ? ዳዒ ልመሳጅደ ሊልዑባድ ተዕሙሩሃ። ይህ መስጊድ ለነዛ ሙጠውዖች ተውላቸው። በቃ እዛ ዲን የሚሉ ቁርአን የሚሉ መስጊድ ለነሱ ተውላቸው። ዳዒ ልመሳጅደ ሊልዑባድ ተዕሙሩሃ ወስር ኢላ ኻነት ልኸማሪ ተስቂና። እስቲ እንሂድ ኸምር ታጠጣን፣ እዛ ኸምር የምታጠጣ ሴት እዛ ሄደን እንጠጣ። መስጊዱ ተወላቸውን ለነሱ። ነዓም ወስር ኢላ ኻነት ልኸማሪ ተስቂና ማ ቃለ ረቡከ ወይሉ ልለዚነ ሰኪሩ በል ቃለ ወይሉ ልልሙሰሊና። ይውላችሁ በጣም የተረገመ ሰው ሱብሓነላህ። አላህ እኮ ወይሉን ሊለዚነ ሰኪሩ እኮ አላለም በቁርአን ያለው ወይሉን ሊልሙሰሊን ነው ያለው። አይታችኋል? አደገኛ ያቀራሩ አደገኛነት። ወይሉ ሊልሙሰሊን ብለህ ከቆምክ ሰካራምም ያሸፉበታል በቁርአኑ። ማን ነው የገባው ወንድሞች? ማን ነው ያልገባው? የዚህ እንትኑ አሁን ያልኩት ግጥም ዳዒ ልመሳጅደ ሊልዑባድ ተዕሙሩሃ ወስር ኢላ ሓነት ልኸማሪ ተስቂና። ወደ መጠጥ ቤት እንሂድ ባካችሁ ታጠጣን ሴትዋ። ማ ቃለ ረቡከ ወይሉ ሊለዚነ ሰኪሩ በል ቃለ ወይሉ ልልሙሰሊን። ወዮላቸው ያለው ለሰጋዶቹ ነው እንጂ ለሰጋጆቹ ነው እንጂ ለእኛ አይደለም። እኛ ማ እንጠጣ እንስከር አለ። ሱብሓነላህ። ثم قال الله سبحانه وتعالى الذين هم عن صلاتهم ساهون ወይ ልልሙሰሊን አለዚነ ሁም አን ሰላትህም ሳሁን። ይህ ነው እንግዲህ ተክሚላው። የሚሰግዱ ወየላቸው ሳይሆን እነዛ በሳህው የሚሰግዱ ወየላቸው። እሽ ማለት ሳሁን ወሀዚህ ሲፋት አልሙናፊቂን። ይህ አይነት ደግሞ ይህ አይነት ባህርያት የሙናፊቆች ባህሪ ነው። ምንድን ነው እሱ? ፊ ሰላትህም ሳሁን በል አልአያ ቱሺር ኢላ አፍዓል አልሙናፊቂን። እንዲያውም አያው ራሱ የሙናፊቆቹ ሰላት እየጠቀሰች ነች። ወይም ደግሞ የዚህ አይነት የሚሰግድ የሙናፊቆች ሰላት እየሰገደ ነው። እሱ ሙናፊቅ ባይሆንም በዚህ አይነት የሚሰግድ የሙናፊቆች ሰላት እየሰገደ ነው። አልሙናፊቅ ምንድ ነው? አልሙናፊቅ የሚያደርገው የንሸጡ ፊ ሰላቲሂ አማመ ናስ ወየተካሰሉ በል ሩበማ ላ ዩሰሊ ኢዛ ኸላ ዋሕደሁ። ሙናፊቅ ብቻውን ሲሆን አይሰግድም፣ ወይም ደግሞ ዝም ብሎ ሰላት ያጨማልቃል። ሰው ዘንድ ሲሆን በመስጂድ ወይም ያኔ ከሰው ጋር ሲቀላቀል ግን ጥሩ አርጎ ይሰግዳል ይህ የሙናፊቅ ስራ ነው አሉ። واسمعوا ماذا قال الله سبحانه وتعالى في المنافقين سلا منافقوش الناجر يقول سبحانه وتعالى في سورة النساء إن المنافقين يخادعون الله الله أن يتللوا يمسلات شوال نزي منافقوش وهو خادعهم بل الله نم يتللات شونجي النس الله لما تلل حيتشلوم إن المنافقين يخادعون الله وهو خادعهم وإذا قاموا إلى الصلاة قاموا كسالا صلاة سيسجدوا يسنف السجاجد من كسل من مالتنا كسالا يعني سنفوش مالتنا كسل بمرنا استي يا مرنا استمروش خلو سنفنا بس سنفنا اندزي يسجدال زين بلو بكا بنشاط يسجدم اكتيف هنا يسجدم بقولوا بك اي نشاط يموت الصلاه ما يسجدوا. ان المنافقين يخادعون الله وهو خادعهم واذا قاموا الى الصلاه قاموا كسالى يسنف السجاجد بجا سايون يراؤون الناس ولا يذكرون الله الا قليلا. تملكتو ين ارات بحريات المنافق او شنو مجمره الله نكدا يكدو يمسلاچوال ولتنيا سيسجدوا سيسجدوا كسلانين ناتشو اوكي اندغنا يولين سمولين لسو نو ميسجدوا اراتنيا لا يذكرون الله الا قليلا سيسجدوا بدق برو هيدالو ببيتاچو كون ما كنقراس ما يسجدوا ذكر يا بزوم كذا قتلوا من عليه مذبذبين مذبذبين مالت يعني كما اندهون اتاقم لبو كزي ملاسو كذا كانت نج كذا طقر كانت قي كنذا دمو ارنغادي يغلبطال مذبذبين بين ذلك لا اله هؤلاء ولا اله هؤلاء قران كن يقرا له انت كنيا نو ستلي قوينا تقوينا اسو لكا لبونا تكبارتو كنذا طلاتوش نو እነዛ ደሞ ከኛ ሲሉ ይቆዩና ለካ እሱ ደሞ ከሌላ ነው ሙዘብዘብ ሙዘብዘብ ተቀላችሁ እንደዚህ ነው ሙዘብዘቢነ በይነ ذلك لا اله الا هؤلاء ولا اله هؤلاء ومن يضلل الله فلن تجد له سبيلا الى سلام منافق يزي عين الصلاه يمسجدو يعني يا منافق صلاه نو طيب فمن يعمل ذلك له منافق بايهونم فليعلم انه من صفات المنافقين جن يا منافقوش بحريات يميادرغ مهونن ماوق قلبت سو منافق ما يهون مالو سئل رسول الله صلى الله عليه وسلم عن الذين هم عن صلاتهم ساهون اهون ساهون من معناتنا فويل للمصلين الذين هم عن صلاتهم ساهون عرفت نغرو بمولو ساهون يميبالو نو يمياسرو ساءنا هلو تتقادلوا ود ساهون يمتلو قال اذا نو واناو ترغم يميسطو ساهون مندنو ساهي شلا باينت معناتنو ساهي يعني يميرسا ويم شلا ياله بزو نغرات يمياترف معناتنو يميتو ساهي بار سهو لمثال شوفو سجود السهو من معناتنو بصلاتاتن يرسهو بهولت سجود ارغه تتقنوا الله سجود السهو يرسهو يزنغهو كالله بهولت سجود ارغه تتقنوا الله ازي دمو ساهي مالت يرسهو وين بچللتنت ياسلفكو مالتنو. قال النبي صلى الله عليه وسلم سئل عن الذين هم على عن صلاتهم ساهون قال النبي صلى الله عليه وسلم اضاعه الصلاه الو اضاعه الوقت مش اضاعه الصلاه اضاعه الوقت አንዱ ለምሳሌ ቁጭ ብሎ ይቆይና 10 ሲያልፍ ከመቅረብ ጋር ቀዳ ያረጋል ቁጭ ብሎ ይቆይና ዙሁርና 10 ያሳልፍና ከመቅረብ እንትን ያደርጋል ፈጅር ያሳልፈው ሁሉ ጊዜ ፈጅር ያሳልፍና ከዙሁር ጋር ቀዳ ያደርጋል እና ኢዳዓት አልወቅት ሰላቶቹ አምስቱ በወቅት የማይሰግዳቸው እነዚህ ናቸው ፈወይሉን ያላቸው አላህ Subhanahu Wa Ta'ala وقال ابن عباس رضي الله عنه هم المنافقون يتركون الصلاه اذا غابوا عن الناس ويصلون في العلانية إذا حضروا نا كسوغا سيهونو صلاة يسجدالو بيتشاچو سيهونو لت بلو تنيوتو صلاة يسالفالو تمام نزينا تشوالو ابن عباس لقوله تعالى الذين هم يراءون، وقال تعالى في وصف المنافقين وإذا قاموا إلى الصلاة قاموا كسالى يراءون الناس. نعم سو سياچو نو ترو ادغو ميسغلو انجي سو كاياچو ما ويم صلاتو يتوتال ويم دومو زوم بلو يدرو انتن ادغو نو يميسغلوت معنات نو. طيب وقيل ساهي سها عنه لا يبالي صلى او لم يصلي. ساهي مالت سجد هل سجدم سو زولينت يلوم كسجد يعني ترو كان سجدم من ما ادلم يميل سميت يالو ساهي يبالال. وقيل لا يرجون لها ثوابا اذا صلوا ولا يخافون عنها اذا عقابا ان تركوا. يعني ساهي مالت دم لله ترجو منالو كسجدوا يعني كالله بزو اجر يطبقهم بقى بهل سلهنا نو يسجدوا ويم سو اندي ياللاچو نو يسجدوا قال سجدوا دمو الله يقطعنال بلو دمو بچكلاطاچو يلاچو كل عند نو سجدوا ولا سجدوا بقى عند ناتشو. وقيل غافلون عنها ويتهاونون بها. ساهي مالتالو يعني چلا يلال بقى صلاته بوقتهم بسنهم بفردهم بواجبهم اي سجدم. وقيل هم الذين اذا صلوا صلوها رياء وان فاتتهم لم يندموا. ساهي مالت يعني كسجدوا ييلون سمولين نو ميسجدوت صلاه كالفباچوس ايتصصتهم منم نغير ايسماچوم. وقيل هم الذين لا يصلونها لمواقيتها. ስድስተኛ ትርጉም በወቅቱ የማይሰግዱ ነው አሉ። ولا يتمنون ولا يتمون ركوعها ولا سجودها. طيب 6 7 ትርጉም ተሰጥቷል ሳሂ والصحيح صحيح ምንድነው ብለው يشمل كل ما تقدم. አሁን የጠቀስኳቸው 6 ነገሮች ሁሉም ያጠቃልላል። ሰላት የሚያሳልፍ ይያወቀ ሰላቱ በደንብ የማይሰግድ ሰላቱ በስንፍና ዝብሎ ተከሳስሎ የሚሰግድ ሰላቱ አላህ ሰው የዩልኝ የሚል የሚሰግድ ያኒ እነዚህ በሙሉ አጠቃልሎ الذين هم عن صلاتهم ساهون ይባላሉ። ከነጭራሱ የማይሰግድ ግን ሳሁን አይደለም يسمى كافر. ጭሩስ የማይሰግድ على قول كثير من العلماء فإنه كافر. اوكي طيب قال العلماء في كلمة عن الذين هم عن صلاتهم معناها تجاوز. عن مالت تجاوز من مالت نو تجاوز ما سلف مالت نو يعني عن صلاتهم مالت صلاتون أسلفوا يهدالو انديت يعني يتجاوزون بعض الصلوات وهم منافقون يمنافق صلانو يهنقر زنبلو كونو كميستو ياورا كالوجوشو يتجاوته ويم دمو زنبلو كواس انتن يكواس انتن يايه የማራቶን ሽክርድም ያየ ምን ያየ ሰላቱ ያሳልፋል። ከዛ በኋላ ሰላት ቆለፈ ሲሉታው እንትን እንዴት መሰለ ይየኳስ ጨዋታ ኮ ነው የሳበኝ ብሎ ከዛ ከሚመጣው ሰላት ይጨምሮ ይሰግዳል። ይሄ ተጃውዝ ይባላል። አን قال عطاء ابن ابي رباح التابعي الجليل قال الحمد لله الذي قال عن صلاتهم ولم يقل في صلاتهم عليه في صلاتهم بلو بيهون بوست صلات ودليلا نغر ستاسب سونتنا قراءات بسلات لبهنا شكلات بليلا مالتنا ليلا ماسب في صلاتهم بيهون نرو السو نبر. وقال ابن عباس الحمد لله الذي قال عن ولم يقل في صلاتهم بل قال عن صلاتهم ولو قال في صلاتهم على ابن عباس كانت هذه الصلاة تكون صلاة المؤمنين فقط. صلاة يقول لك ايه اديس علم نو يهنجر عن في صلاتهم بلو بيهون يتش صلاة يا مؤمنوش صلاة بيتشا نبرش يمتونو. عن صلاتهم قن يا مسلمو يا منافقو يمن يمن يمن يتكلمن لأن المؤمنين هم الذين لم يتركوا الصلاة. نا في صلاتهم بلو بيهون ابو انيس ወንድማችን ኑር ሐሰን ሙሲሃም መጨረሻ ይሄን ነገር ልጠይቃችሁ ነኝ ይሄን ልዩነቱ ከበድ ይላል ትምርቱ እናንተ ነው የምጠይቀው እሺ من علاء بن عباس ولو قال في صلاتهم كان نعم في صلاتهم كانت هذه الصلاة تكون صلاة المؤمنين فقط. لمن؟ لأن المؤمنين هم الذين دائما يصلون ولم يتركوا الصلاة. صلاة ما يتو مؤمنوش ناتشو سلزي وانجلاتشو يتي هنا في صلاتهم بصلاة ما يدرقوت وساوسنا ودليل ما سب السوء هو النبر، لكن يغفلون في وسط الصلاة. لذلك قرر الفقهاء، لذلك فقهاء علماء منالوا أن من يسهو داخل الصلاة لا تبطل صلاته، بصلاة وسط ودليل ما يسب صلاته أي بطلم، لكن يضعف أجره، أجره قن يبتاتنا إلاجعل أجره إلاجعل أجره يتأفال. مكناتهم ست ساقد يا صحابة صلاة كالهوني أنت يسجدك نقد بيته لالله، يسجدك تعجبه لالله، يسجدك تقدر لالله، يسجدك تشاوت لالله بحساب مالتينه. في صلاة يميله لزهنه، كزهم يدندمو أنت سوي اللهم. والعلماء نعم يقول، والعلماء فصلوا عن صلاتهم ساهون، عن صلاتهم ساهون من مالت نوالو. أولها ترك الصلاة بالكلية، كنجر راسو يما يسجد سو كساهم بلاينو عند. ثانيها تفويت بعض الصلوات، كذات نش قلل يالو عند صلاة سجدال عند يسلفال عند جمع يدرقال عند قدا يدرقال يهنو. ثالثها سوستنياو الرياء في الصلاة، فصلاة وسط سو اندي له تسامر والله سو كلل دومو نورمال صلاة سجدال له. رابعها اراتنياو الصلاة بدون علم، وهو يعلم أنه يصلي على جهل سوء سلسلات اندال تماريها قال بجهن النت اندام يسجديها قال زنبلو بزايك التلال يهم ساهون نو. النزي أرات علماء شو تقصواتشو لدقاماتشو الشي اندوش الرسل ما يسجد يهك ساهون وجه نو كافر نو. ولتنيا يعني ثانيها تفويت بعض الصلوات، اندان الصلاة يعني ياسال لفال. سوستنياو أمس صلاة كان بوقته بيسجد لكن رياء يادرق يسجدال. أرادتنياو على علم زنبولو بقى أباتي سيسجد ايتشي الناتي ستسجد ايتشي بلو ببهلنا على علم يميسجدو دمو علمين دليل لاتشو ياك قالو. طيب لمن يتعلم؟ لا أفلقم بزي عينة يميسجد دمو النزي أراد ساهون بميبالو قال قبتو علي لالو. لذلك قال صلى الله عليه وسلم في الذي ينقر صلاة العصر، من قالوا نبياتشن صلاة العصر يمي سجدالو وهو يصليه قبل غروب الشمس بدقائق بانتنو صحي ستتألك بتنش غزي صلاة لمدرس بولو يمي سجدنا يعني تك تك تك تك أرقو يمي سجدالو. قال النبي صلى الله عليه وسلم تلك صلاة المنافق، تلك صلاة المنافق، تلك صلاة صوص تكزين دزيهالو. عصر صحي كمتلقوا بفيت كتش بلو سيتشاوتولو تنش ستكارات انتنو صحي لمتلك متو تخب تكت من دنو مبالو بكا لكن ده دورو دورو ستبالا سنديتا قال لي عند امتتا قس بلاس قبتا انيكا منا منا للم تك تك تك تك تك سنديو ام سندي بتساتات ويدن وان منت تشرسوها ليش مكناتهم ما انيكي مبال لغير يلا شوم نسو نا يدورهو يدورو انتنا السقا قد أدرقو يميسقدو تلك صلاة المنافق، تلك صلاة المنافق، تلك صلاة المنافق، قالوا النبي صلى الله عليه وسلم سلزي متنكك على لبن إشي. ثم قال سبحانه وتعالى بعدها الذين يراؤون، والرياء في كل العبادات حذر الله عنها. رياء مالت بامارنيا من جنو عندك على الله لرياء بامارنيا يقولون سمولين منامن قالاتنا شو يعني عرفتنا قرنو يقولون اندزي نبالوان دموش ويسي تتعرى ليلا قالال لي الرياء من دنو يقولون اش يقولون نبالو لقزيو يقولون انا بزي عينات يميساق دسوين ما ننيوم عبادة يقولون يميلو نقر كقبا تأفى اندليل لكترو. والرياء هو أن تستشهد لعباداتك غير الله. علماء شو رياء من مارث نبلو سيقال سترقمو أن تستشهد لعباداتك عبادات من ترجو كالله ليلا ليلا مسكر تفلق عليه ليلا مسكر أو قال أن يريد الجزاء من غير عند الله ويم دمو لا دركوا عبادة كفياو كالله سيهم كليلا تفلق عليه ويم دمو أن تبتغي مادحا حامدا غير الله لما تدركوا عبادة يميا مقسه يميا ودسه يميا مسجنه كالله ليلا تفلق عليه ينو رياء مالت exactly ترجمو رياء بالنزي سوست قالت يتجلس أنا وسلزي أنت يميا مسجنه الله مهون اللبت يميا ودسه الله مهون اللبت جزاء يمي كفله كالله بيتشا مفلق اللبه كاتفه دمو يمي كاتاه دمو الله مهون ما من اللبه هلو يا الله نوبله إخلاص ترجع له إن رياء مالت يا إخلاص أنت أرنو opposite إخلاص نو وسمي أو سمى العلماء الرياء علماء شدمو رياء متبالوك البليلاك الستك سوات منالو الحالقة بلو سموات الحالقة أقول يمتلاج أقول يمتلاج أو إنديت يقول النبي صلى الله عليه وسلم إنها الحالقة ألو ولا أقول تحلق الشعر بل تحلق الثواب والأجر ألو يعني تن أجر إن ثواب من دهنك الله متفلقو لتشعبر أرقابك على جثات هتقفوا على شمالتنا لذلك اسمعوا معي واندموش رياء تلك بشتا رياء نو رياء ككبرياء قا قون لقون يهدالو تأبيتنا رياء عندنا شو هلتم يدركوا تقولوا سراء بإسات لقصوا مياكات قلنا شو هلتم الله سبحانه وتعالى النزا مؤمنوش رياء ما يفلقوا من دات شو كالله بيتشام يفلقوا أتقياء يهونوا سوش بسورة الإنسان بسورة الدهر من بلو قلت أتشو الله سبحانه وتعالى صحابنا شو يصدقوا نبر سيصدقوا جزاء يفلقهم كم يصدقوا لا تسو مسجنا ما يفلقهم ويم دمو ولتها شو عندي كفلة شو يفلقهم عندي مقصو يفلقهم يفلقوت يهن صدقة سرتو يهن تروس راسرتو من ذا شو كالله عندي أغنيو بتشانو يقول سبحانه وتعالى ويطعمون الطعام على حبه مسكينا ويتيما وأسيرا مسكيننا يتيم يتسرسو يتشنك أسو يردالو إن من يلالو إنما هذه أداة حصر أداة حصر يعني لليلة أدلنم لليلة أدلنم يمنا درقو يترسرا إنما نطعمكم لوجه الله لا نريد منكم جزاء ولا شكورا إنا نخاف من ربنا يوما عبوسا قنطريرا ترو بلهي هونو يقرآن فكريا لو أهون أن تياك التأيكونو إمالسال بدن بارغو يقرآن فكريا لو يقرآن أوكاتيا لو يهن تياك أيام إمالسال لنو إنا منالو ويطعمون الطعام على حبه مسكينا ويتيما وأسيرا إيه درقيتنو تقبارات شو من دنو لتناك أن لمسكين ليتيم لتاسرسو لتشنكو سو صدق عيستانو إيه قبتونا قن من يلالو إنما نطعمكم لوجه الله لا نريد منكم جزاء ولا شكورا من يلالو صدق أو سيستو إنيا كوي من نساتاتشو لالله نونجي يعني إنيا جزاء فلقنا دلم إلالو أوكي طيب اندزي كالو رياء دلم راسو راسو رياء هون لمسالي أبو أنيس مسكين بهون إنما تأتي من الله يا أبو أنيس أو مسكين هذا لم أو انقدي انكاستي إن شيبر لسته لا أنت هذا لم يسطه أن إن ده تسب لا الله بليه مس إن ده زي ملا مسات سو إن ده زي على نم سطه عندي عند موج إن ده زي على كسط موت في مستثنو كان قال لا شو طيب من دونه من دونه ترجمه إن ده زي هلا لوم على ثنو إنما نطعمكم لوجه الله لا نريد منكم جزاء ولا شكورا اندزي هلالو مسيهام اهون لمسكين ستساجي እሺ 500 ብር ምስኪን ስለሆንሽ እንቺ ትያታለሽ። ደሞ ላንቺ አይደለም የሰጠሁሽ ለአላህ አላህ እንዲወድልኝ ነው። ይህ ቅሌታም ነው እንደዚህ ስትል እንደዚህ ጥሩ አይደለም አይደለም። አንተ ለላህ ብለህ ስጠውና ከአላህ ጋር ታገኘዋለህ። እና ምንድነው ትርጉሙ ብለን እንጠይቃለን። የሚመልስ ሰው አለ? ሰሃባ እንደዚህ አይሉም ብለውም አያውቁም። እንኳን ሰሃባ አንተም እኔም አንደም እንደዚህ يعني صدقة سنسات الله نو نجي لان تاد اللي ما يبالم اشي نور حسن ما يكفري السلام عليكم ورحمة الله تعالى وبركاته أستاذ لك هون اندي عالكوت سويو انكا بلاد التابلو ساتتو اني كانت اندي تامسقنين عادي اللم اندي انت ولتان اندي تملسلين عادي اللم كالما ይሄ ሌላ ጉዳይ ነው። ግን አላሁ ተዓላ የቀልባቸውን ስለሚያውቅ ያዕለሙ ኸኢነተ አዕዩኒ ወማ ቱኽፊ ሱዱር የሆነው ጌታ ከቀልባቸው ውስጥ ምንም አይነት የዚህ አይነት እሳቤ እንደሌለ ራሱ ስለሚያውቅ አላሁ ተዓላ መሰከረላቸው ማለት ነው። እነሱማ በአፋቸው አልተናገሩም፣ ግን የውስጣቸውን ጥራቱን ስለሚያውቅ ነው አላሁ ተዓላ ራሱ የመሰከረላቸው ማለት ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ማሻአላህ አኺና ኑር ሐሰን ዑለማዎቹ የሰጡት ትክክለኛው ትርጉም አሁን የሰማችሁት ነው። እነዚህ ሰዎች ዩጥዒሙነ ጣዓም ዓላ ሑብሂ ምስኪናን ወየቲመን ወአሲራ፣ ለእነዚህ ሁሉ ሰደቃ ሲሰጡ አላህ በልባቸው ለምን እንደ ሰጡ ያቃል፣ ለምን እንደ ሰጡ ያቃል። መሰከረላቸው እንግዲህ እሱ የአላህ ንግግር ነው፣ ይህ የእነሱ ንግግር አይደለም። ኢነማ ኑጥዒሙኩም ይላሉ፣ ግን በአፋቸው አይደለም የሚሉ በልባቸው ሰደቃ ሲሰጡ ያ ረቢ የሰደቃ የምሰጠው ላንተ እንጂ የሰውየው እንዲወደኝ ዘመዶቹ እንዲያመጉሱኝ ወምናምን አይደለሁም ላንተ ብቻ ነው የምሰጠው ብለው በልባቸው ያስቡና ይህ በልባቸው ያስቀመጡት ጥሩ አስተሳሰብ አላህ ይፋ አውጥቶ እየመሰከረ ነው እንጂ እሱማ እንደዚህ አይልም። ኢነማ ኑጥዒሙኩም ሊወጅህላሂ لا نريد منكم جزاء ولا شكورا نا كنانت مسغانا انفلغم الى اللبلباتشو انا نخاف من ربنا كالله كو بتامي من فراو يوما عبوسا قمطريرا. ايش معنى عبوسا؟ كوستر يالي. طيب كان كوستر يلال دي وندموش كان كوستر يلال من يلال كوستر؟ طيب لمن عبوسا يلال؟ عبوس مالت يعني فيتون كوستر يا درغو طولق يا درغو اندزي يبالال لا كان كوسترم كان كل غزي صحايت وطالچ اندغنا تطلقالچ صحايت وطالچ تطلقالچ اندزي نو انجي كوستر يميل كان يلم مندنو كوستر اشي من مالت نو قالو كانو كوستر يميبلبت كان نو كفو كان نو بتنكرا كان نو مطفو كان نو يوم القيامه كو نو يوم القيامه ፈገግታ የሌለው የውርደት ቀን የጭንቀት ቀን የሐሳብ ቀን ስለሆነ ሁሉ ሰው ኮስተር እንዳለ ነው የምታየው እንጂ ያኒ አላህ ይፈልጋላቸው አሉ። አንዳንዱ እነሱ ናቸው የሚስቁ። አብዛኛው በአርደል መህሸር የሚቆም ሰው ግን ሁሉ ሰው ምን ይላል? ሐሳ ያኒ የሰራሁት ምን ይሆናል? ወድቃለሁ ወይ ሳልፋለሁ በፈተናው? የኔ ኪታቤ በቀኝ እምትኖ የምቀበለው በግራዬ ነው? ሲራጥ ሳልፋለሁ አላልፍም? ሚዛንስ የሰራሁት ጥሩ ስራ የሰራሁት ነው የሚበዛ መጥፎ ስራ? ይህን ነገር ኮስተር ያሰኛል እንግዲህ። እና የውመን አቡሰን ቀምጠሪራ ናም። ከዛ በኋላ ምን አለ? ይህን ነገር በልባቸው ስላለ አለ አላህ ስብሃነ ተዓላ ፈወቃሁም ላሁ ሸረ ዛሊከ ልየውም፣ ያ የፈሩት ቀን ነጃ ያወጣቸዋል። አላህ ስብሃነ ተዓላ የሰላም ቀን ያደርግላቸዋል። ولقاهم نظرة وسرورا، فيتاچو يابرال فيتاچو لك قبي اند قبهو يمشريت فيتي هونال بذا غزي يدستالو. وجزاهم بما صبروا جنة وحريرا الى. اذا من دنو منلو زي رياء يميبالو نجر بافهنا بتكبره يميوطا بتام. طيب وبعد هذا ذكر العلماء كزي قتلون علماء شو منالو؟ دواء كبير مفيد تلك مدحانيت بتلي لشيخوش لعلماوچو ለዳዒዎች እና ለኡስታዞች ትልቅ ትልቅ የሆነው እንትኑ ስጦታ ወይም ደግሞ መድሃኒት ተመልከቱ ይላሉ ዑለማዎቹ። بل وكل عابد كل عبادة يميادر بدعوانو بمستمرنو بصلاتنو بزكاتنو بحجنو بصيامنو بكل عبادة يميادر قسو تلك فوسنا تلك مدهنت وسادو ويلانو من دنوسو قالوا أحيانا يدمو والله والله بكل تشن يقر يالونو يعني بني الله يحنقر لكن الحمد لله መድሃኒቱን ስላወቁ ይልክ አንድ ሰው ራሱ ራስ ምታት ሲሰማው ፔናዶል ይወስዳል አንድ ሐባ ማሻአላህ። ይሄ ደግሞ እንደዚህ ነው ምን አሩ قالوا احيانا ياتي ابليس ጥሩ ስራ ሰራ ዳዕዋ ስታረግ ቁርአን ስትፈስር ሰው ስታስተምር ዑምራ ስትሄድ ምን ስትሄድ ሰደቃ ስትሰጥ በብዛት እንደዚህ ኢብሊስ ይመጣል አሉ። ويقول لك ما عملت الا ان يقال لك داعيا ليه سوي يا مسغونه داعيا لتبال كونو انغدي لبه كو طرو ادلم انت يهم تدرغو دعوانا علمي سوي يا مسغد ادلم انغدي اندي ود الله يدرس هاي مسلم تنش رياء نو يلهل شيطان ولا علمت الناس الا ان يقال لك عالم عالم عالم لتبال كون متسراو اندزي عدلن بلبي حالو بلو بما تسماو دمص تشك يلحال بوست ولا تصدقت الا ليقال لك سخي شرنا اذنت يالو سو اندتبال كونو صدقه يمتسطو رحيم نو اندتبال كونو يلحال. طيب والله ان لنغراچو يه بني يالله بنتمالي بنزا يمستمر علماوچو بمولو ይህን ስሜት አለ ሸይጣን መጥቶ በውስጥ ውስጥ ይወሰውሳል። አንተ እኮ ትናንትና አሁን አልሰማህም እንዴ በፓልቶክ ማሻአላህ ሼክ ኢብራሂም ያ اخي አንተ ብዙ ሰው ካንተ ተጠቅመዋል አንተ እኮ ማሻአላህ እንደዚህ ነው ሲሉ ምን ተሰማ ደስ አለኝ? ይህ አይደለም የሰራው ሁሉ ተበተነኮ ዝም ብለህ ለሪያ ነው የምትሰራው ይልሃል ሸይጣን በውስጥ መጥቶ። ይህ ከሁላችን አለ تأتينا هذه بل بكثرة بزوك زين ده زي مطال. طيب وانا شخصيا يعني اونتي نو لنقراچو لزي نو باكاچو اتامغسوني اتودسوني املاچو شيطان بغن متو يوله تنانتنا ام سيهام ما شاء الله انديت ارغه ني گلصاچ انت شيخ ابراهيم انت بات نور نورو كو اندزي نو علماچن كو بقى برهان هونوال منامن يالچ انديت تسمح يا شيخ ابراهيم يلنيال شيطان كو نو በደምጹ አይደለም በሰውነት እንደዚህ ያሳድራልና ከዛ በኋላ ራስህ ወደ ላይ ወደ ላይ ወደ ላይ ሊፈነዳ ይፈልጋል። هذه رشوه الشيطان የሸይጣን ጉቦ ነች እቺ አደገኛ ነች መርዝ ነች ገዳይ ነች እቺ። طيب بل አንዳንድ ጊዜ እኔ እውነቴ ነው والله የኔ ልንገራችሁ ዑለማዎቹና ሼኾቹ ልክ እዚህ አለ ስሜት አላችሁ አንዳንድ ጊዜ መጎሳ ሲበዛብኝ መወደስና ማሻአላህ ማሻአላህ አንተ ምናም ሲበዛብኝ والله دعዋ ለማስቆም እሞክራለሁ ከነጭራሱ دعዋ ባላደርግ ይሻለኛል ያደረኩት ነገር እየሟሟ ነው ሰው እየወደሰኝ ሰው ያመጎሰኝ እኮ በዛ እንትን እየጠፋ ነው ምን አለበት دعዋ ነው ምን አላስቆመውና አርፋለሁ خلاص የሚል ስመትም ይመጣብኛል። ይህ ደግሞ ሸይጣን የሚፈልገው እሱ ነው دعوان لتسقومنا رياء ان دا يهون بن بله دعوة ما سقوم وانا وقولو يميفلقو شيطان السنو. الحمد لله انكوان اوقناو انكوان اوقناو والله ايو الله چو تنانتنا رابعة العدوية يالا چو كتنانتما بفتنا وندزي يا عالم انكلف الشلال كجاهل عبادة يميادرقو يالا چو لككونو والله يهين وست مستيريا ماك اسو ወይም ዳዕዋ ያስቆማል ወይም ደሞ ሰው እየመጎሰው እያመጎሰው እየወደሰው ደስ ያለው ይሄዳል የሰራው ሱራ ሁሉ ይቀጣላል ማለት ነው። ወይም ደሞ ሸይጣን የፈለገው ምንድነው አርባ ካንተ ለሪያ ነው የምትሰራው አስቆሚና ዳዕዋ ከነጭ ራስ ያስ ግን ጥልቅ የሆነ ዒልም የተማረ ሰው ቱፍ ነው የሚለት ሸይጣን አንተ ሸይጣን ይሄ ነው የምትፈልገው ትላለህ። طيب مدهانيتو من دنو وندموش يهن اينت حساب سيمت ابه بعلموش نا بشيخوش بيش هادلم انشي لمسالي لمسالي سارينا النبل للي تنستا اسرع اندركا تسقدار لك سلاة الليل اهون قربت وچوا بالوا لجوشوا ليلوشم سوچ ياك قلو يهن ليليت اندم تسقد سلاة الضحى اندم تسقد سنيون نحاموس اندم تصوم ابزان يوشو ياك قلو ازي من السماء تال سارينا هلو سوكو اهون بك سقاد نيش سوامي نيش منامن يالو كونو بك متوالبين دي لا الله يا له نسرة من لا رجوا بلا تتوالج شيطان يعني يفلقوا دمو السنو إيش مدهاني تو من دنو إن دزي أنت وسوسة سمت مدهاني تو علماء جاس كمتوت مدهاني إن ملكة النا يهن بالشتاء بزي أنت مدهاني ترجن كأرفن تروالن عند نيالو أولاً أم استجزي الجم ولا أسرجزي احذر تتنكك أن تترك العمل مهما وسوسك الشيطان يهما جم برها مدهانيت يفلقون شيطان مأتو أن تكوي متسراو للريانو لمن دنو مقوسانا مودس بالزابه بيله احذر تتنكك يما تسراو سرا طرو سرا اندا تقوارت مجم مريا مدهانيت يتشنج ثانيا ولتنيا تعوذ من الشيطان نبياتشن አንዱ በጣም ሲቆጣ ሲቆጣ ሲናደድ አዩትና ምን ሆኖ ነው አሉ ነቢያችን ተቆጣ ተናደደ ኮኩ ጓደኛው ነቢያችን ምን አሉ እኒ ለአዕለሙ ከሊማሉ አንዲት ቃል ማቃታለች ለው قالها لذهب ما عنه ما هو فيه የሚያቃጥለው የሚያናደው ያለው ሁሉ ይሄድ ነበር አንዲት ቃል አለች ቢላት ኖሮ ምንድነው قالوا سوتشو قال النبي صلى الله عليه وسلم لو قال أعوذ بالله من الشيطان الرجيم إما قتلوا ميا نددوا يالو هلو يهد نبرا من النبي صلى الله عليه وسلم أهون دمو شيطان بزي أنا سيا وسوسه إن أنت سيا رجه أعوذ بالله من الشيطان الرجيم تلاله سنتونو هلت عندنا يو يمت سرا وسرا لا تقارد هلت تنيا تعوذ من الشيطان بقناتهم عند سو عند مؤمن أعوذ بالله من الشيطان الرجيم كاله يفر الشيطان يخنس يروط علي ششان هلت سوستنيا ثالثا جدد إيمانك بيك أنو أمس الدست أسر قزي إيمانه يسدسكو بوليش ياد الركوش أما بوليش استارقو مني هنا بقى انتني يالنو مهنو وبتيج أمري يسعد هذا كل جزء متولو ولو كون عند زي هذا لا اهون دم ايمانه بيك انو جددو كيف تجددو كل جزء ندملاچو اللهم تلاله نعم اني كافر بكل ما يعبد سواك واخلصت لك وحدك لا شريك لك عند زي تروالله بقى بدم صارغه عند زي بلو ربي كل سو ليولين سمولين يميسرا ለአባቱ እንዲያየው እንዲያየው ለአለቃው እንዲያየው ለምን እንዲያየው በቃ እንደዚህ የሚሰሩ በሁሉ ካንተ ሌላ የሚመለክ ካለ በሱ እኔ ካፈር ነኝ ባንተ ብቻ ነው ያመንኩት ላንተ ብቻ ነው የምሰራው ልቤ እንኳን እንደዚህ ቢል ሸይጣን እንኳን እንደዚህ አርጎ ቢያወሰውሰኝ ጌታዬ ሁሉ የምሰራው ላንተ ነው መስክርልኝ ትለዋለህ አላሁ አክበር يمدهانيت بتام قنجو مدهانيت نو اللهم اني كافر بكل ما يعبد سواك وبكل ما يراد سواك واخلصت لك وحدك لا شريك لك سوسنيا يهنو اشي اراتنيا ومدهانيتالو رابعا كثر الاستغفار والرجوع الى الله اذا شعرت بالعجب بالنفس سونته ما شاء الله اندانتكو عالم يلم እንዳንተኮ ሰኞና ሐሙስ የሚጾም የለም እንዳንተኮ በ ያኒ በወር 3 ቀን የሚጾም የለም እኮ ዝም ብሎ ነው ሁሉም ትናቸው አንተኮ በቃ ሰውኮ በጣም ነው የሚወደ ስትልህ ነፍስህ استغفر كثر الاستغفار كثر الرجوع الى الله يا رب استغفرك ربي مما اعلم واستغفرك مما لا اعلم يا رب أستغفرك ربي، أستغفر الله العظيم الحي القيوم الذي لا إله إلا هو، أستغفر الله العظيم وأتوب إليه. إن دزي تابز عليه مكنياتهم كل جزء ينفس ينفس انتن ينفسه انتن على دلم شجر عليه السن لما قدر أستغفر الله تابز عليه له. أم مستني أن مش أرشة يهدو مو بتعام قنجو مدحاني تنوالو. أكثر الأعمال الفردية هون رياء ميمت أو سو زند ستهون نو عدلا من دي أن سو بيتشاون هونو بيت زغتو ليليت صلاة الليل سجد رياء يمتقل يمتقل ني رياء وندموش تياكي نولا نانتي أن سو ما انديت يمتقل ما نايهنو نا رياء ميمت أو يميايه سو يلم سلزي اندزيه عينت عبادة أبزا سو سايه مسدك سو سايه مصوم سو سايه قرآن مقرات سو سايه يعني دعوة مارق يعني اندزي سو سايه مثلا سو مردات اندزي سو يمايو نقر أبزا من دنو متابزا للتامسكر الله ياك أهل قن الله زند بزو سو يمايو سرا كسرة رياء اندلله تمسكر الله تسمسكر الله هذا لم سلزي كثر الأعمال الفردية بالدال يعني بالانفراد صلاة الليل صلاة الضحى صدقة خفية قراءة القرآن كثرة صوم التطوع لتكسر ظهر الشيطان يا شيطان جربة عند تسبر قل بدبك يهون طرطر سرع أبزا يلعلو إني أنتي نو كنا انتبه فيت والله يهن تفسير لني نو يتكمو إني بميدا سلمي سرا معلتنو ودل قزي بدعوا سلالو شيطان يمتا بزون ميا وسوسين أنتي نو نا الحمد لله مدهاني تاقنين لك وأكرر وأقول ما تشرشا من دقمونا قربان إن دات تتوسراو رياء هنا بين يقولون سمولون هنا بنج بله تروس رام تسراو إن شاء الله رياء بمتى يا شيطان نو بله زقاونا سراون قتل إيش يقتل لنا الله سبحانه وتعالى من عليه ويمنعون الماعون فويل للمصلين الذين هم عن صلاتهم ساهون الذين هم يراؤون شرسنال ويمنعون الماعون إيش الماعون هذا كمان هي كلمة عامة معناها الإحسان باتك علي سنوسدات معون لسو إرداتا ما رقنو باتك علي إرداتا ما رق لسو يما يودونا تشون نزي كما جمرا جمرو أرأيت الذي يكذب بالدين ألنا إيماني للو سو ألنا بحرياته بمولو قلسه الذين هم عن صلاتهم ساهون الذين هم يراؤون والذي هون دم من عليه ويمنعون الماعون إذن لسو كل إرداتنا ترس رمسرات يميت ألواله يه جنرالي هون ترجمونه ومعناه الخاص ليتي على ترجمه جن الماعون هي العارية عارية من مالتنا يعني تعير بشيء لقربته ويم لبيت سبوتشة عندند نقر تابدر الله أو توصل له ما واس مالت عريا مالت ترد الله وين بواسط النتسد الله بواس أو سني بلال هذا الله من ما تنو أو سني يعني يا شيء قصد أني النا مجلس الله اللي هو مالت نو النا عريا مالت تعير أشياء يعني مثلا قربتي مت أن باكش مسهام إني كنت إنشأت أمت ألين بالي إن لقرت أول سبب روس فلك تنش يانش فاس لأن بساعة التوسينيم الشبلة ست الله إشي يهملت معون وهم دمو قربت مت أنا إري إنقداس لبزبين هلا تسهن سجننا كبرلان بحالة أمل سلشالو إشي إنشي هلا تسهن نقنا أنبي مت أنا بقت أري من أرسوج باك كو زاري تنش هل سلبزبين يانت أهيا لزاري بيتشا التوسنيم إنكا وسادو تلالي لمسالي عندو من يلال باك የልጄ ሚስት ከአገር ስለመጣች ያንተ ፈረስ ዛሬ ብታውሰኝና አገር ቤት አድርሳት እንድመጣ እሺ እንካ። ይህ ነው ማዑን የሚባለው። ገባችሁ ወንድሞች? በየቀኑ የምንኖርበት ነገር ነው። يمنعون الماعون ان كان صدقه ان كان زكاه سايحون ان ذي تقاقن نغروش انديوم مسطت فقادنيا ادلو ميل الله سبحانه وتعالى. لكن منالو لا تعير اشياء معروفه في العرف بل انها توهب عندند نغروش يالو بتفطر كل سو مياقو اند واستنا تسطم اتاوسو بل يسطال انجي انديت مثلا አንዲት ባለትዳር ነች፣ ጎረቤቷን ባለትዳር ነች። አሁን ያቺ ባለትዳር ጎረቤት መጣና ያ እህቴ ኑርጀና እህቴ፣ እሺ እባክሽ ትንሽ ሁለት ወይም ሶስት ጥማጥም የለሽም? ወጥ ስሰራ ትንሽ ጥማጥም ስለጎደለብኝ ይቺ ሶስት አራት ጥማጥም ብትሰጭኝ ትላለች። አሁን ማነሽ የምታበድራት? እስቲ አንድ ንጥቀስ። ኑርጀና ዘምዘም ለምሳሌ፣ ዘምዘም ነው የምታውሰው ማለት ነው ወይ የምትሰጠው? አሁን ዘምዘም ምን ትላለች? በጣም ስስታም ስለሆነች ዘምዘም ምን ትላለች? እሺ ኑርጀና፣ ይህችን ሶስት ጥማጥም ሰጥሻለሁ፣ በስ በሸርጥ ጥማጥም ስታመጡ ሶስት ጥማጥም ትመልሻለሽ። ይህ አይባልም አለ ዑለማዎቹ። ምክንያቱም በይፋ በንትኑ ጥማጥም አይመለስም። ከኔ ጋር ያላችሁ ወንድሞች ያኔ يمنعون المعون ማለት ተሰጥቶ የሚመለስ ወይም ስጦታ የሚሰጥ ነገር ነው። እንደዚህ የመሳሰሉ ጥቃቅን ነገሮች ግን ውርደተኛ ያደርጉሃል። ሶስት ጥማጥም ሰጥተህ እንዲያውም ለማግስቱ ምን ትላለች? አንቺ ኑርጀና፣ እነዚህ ሶስት ጥማጥም የወሰድሽው እኮ እስካሁን ድረስ አልመለስሽው። እንደዚህ የምትል ከሆነች እንግዲህ ብዙ ሰዎች እንደዚህ አሉ። አላህ እኮ ጉዱን እያወጣ እኮ ነው። ጠይብ፣ ለምሳሌ የቁል ሰይድና አቡበክር ስዲቅ ምን አሉ? ሰይድና አቡበክር አና አድ ወአዳ፣ ከፍተኛው በሽታ የሚባለው አልቡኹል፣ ስስታምነት ነው። ስስታምነት ነው የሚባለው በአማርኛ ወይስ ሌላ ቃል አለው? ወንድሞች ስስታምነት ነው ወይስ እስቲ ጥሩ ቃል አምጣልኝ። እሺ እስቲ እኔ በማውቀው አማርኛ ስስታምነት እንበለው። እና ይህን አይነት በሽታ ትልቅ በሽታ ነው አሉ ሰይድና አቡበክር ስዲቅ። መሰለን ወልቡኹል ያእኽዋ መረድ ቃትል፣ ቃትል መረድ ነው፣ በጣም ከባድ መረድ ነው አሉ። ረጁሉን በሳውዲ አረቢያ እኔ ላስቃችሁ፣ አዲስ አይደለም ብዙ ጊዜ ነገርኳችሁ ነው ግን አዳዲስ ተማሪዎች ስላሉን እስቲ ሳቁ ከኛ ጋር ሆነው። በሪያድ ከተማ አንዱ ቤቱ ተቃጠለበት፣ ተቃጠለ ቤቱ በቃ ነበልባል ምናምን እሳት ተቃጠለ። አሁን ምን መጥራት አለበት ወንድሞች? እስቲ ጻፉልኝ። ምንድን ነው የሚጠራው? ሽንኩርት የሚሸጥ ሰው ነው የሚጠራው ወይስ ማን ነው የሚጠራው? ፋየር፣ የእሳት አደጋ። ባረከላህ። የእሳት አደጋ ነው የሚጠራው አይደለም? እሳቱ እንትን ቤቱ ይቃጠላል። ህዝቡ ተሰበሰበ። ምን አሉት ለቤቱ ባለቤት? አንተ እሳት አደጋ አትደውልም እንዴ አሉት። በኺል ነው እሱ፣ ስታም ነው። ሚስኮል ኮ ሰጠኋቸው እስካሁን ድረስ አልመለሱም አላቸው። ኧረ ስንት ሆነዋል? አንድ ሰዓት ሆነዋል ሚስኮል ስሰጣቸው አለ። አንተ አህያ ቦታን አለው አንዱ። እንዴት ሚስኮል ትሰጣለህ? የማን ብሎ እኮ እኔ እንደዚህ እንደዚህ። ይህ ስስታምነቱ የሚገልጽ ነገር ነው። ኦኬ፣ እሺ። ሌላ ደግሞ ድሮ የነገርኳችሁ አሁን በቅርብ ጊዜ ምን ያወራሁላችሁ ነው፣ ግን ኢንሻአላህ አምስት ሰዎች እንኳን ያልሰሙት ካሉ ይስሙት። ባልና ሚስት ነበሩ አሉ። ሀብታም ናቸው፣ ብዙ ገንዘብ አላቸው፣ ግን በጣም ስስታም ናቸው። ሁለቱም አሮጌ ናቸው እኮ የ67 ዓመት እንደዚህ ናቸው። አሁን አንድ ቀን ሁለቱም ያን በቤት ምግብ ስለሌለ በቤታቸው ምንም ምግብ የለም፣ በጣም ስስታም ስለሆኑ እኮ ነው። ሁለቱም ተያይዘው ወደ ምግብ ቤት ሄዱ። ምግብ ቤት ገብተው ለዛ ምግብ የሚያመጣ ሰው አንድ ሳንድዊች አምጣሉት። እነሱ ሁለት ናቸው። አንድ ሳንድዊች አመጣና በሁለት ከፈሉት። ሳንድዊቹ ሴቲዋ በሁለት ከፍላ ግማሹ ብላ አለችው ለባልዋ። ባልዋ ግማሹን ይበላል። ሚስቱ ዝም ብላ ሳትበላ ትጠብቃለች። ያ ምግብ የሚያመጣው ሰው በጣም ደነቀውና መጣና እመቴ አላቸው፣ እርስዎ ሳይበሉም እንዴ ብሎ ሲጠይቃት፣ የባሌ ጥርስ እየጠበቅኩ እኮ ነው አለችው። የባሌ ጥርሶቹ አርቲፊሻል ናቸው። ባልዋ አርቲፊሻል ጥርስ ነው ያለው እና እሷ ጥርስ የላትም። ስለዚህ ሁለት ጥርስ እንዳይገዙ እኮ ነው። እና ባሌ ሲጨርስ ይህን ግማሽ ሳንድዊች የእሱን ጥርስ ወስድና እሱን ደግሞ እዚህ አስቀምጬ እበላለሁ። ዋለ ሰውየው በጣም ተደነቀ። እስከዚህ ድረስ አላቸው። እስከዚህ ድረስ ነው። ሌላ ደግሞ ይውል መረድ እኮ ነው፣ በሽታ ነው። ሌላ ደግሞ ምን አሉ አንዲት ሴት እሷ ባልዋ ሁለት ልጆች አራት ናቸው በቤት የሚቀመጡ ባልና ሚስትና ሁለት ልጆች። ከዛ በኋላ ዳቦ ትፈልጋለች። አንድ ብር ሰጠችውና ለልጇ እና አራት ብር ሰጥታ ሂድና አራት ዳቦ አምጣ ለአራታችን፣ ለሷ ለባልዋና ሁለት ልጆች። እሺ ብሎ ልጁ ወጣ ሲል ባልዋ ታሞ ስለነበር ሞቴ፣ ወዲያውኑ ሞቴ። ምን አደረገች እሷ? ልጄ ልጄ ልጄ አለችው። አራት ዳቦ ያልኩ ሶስት አድርገው አንድ ብሩ መልሰው አለችው። ሰምታችሁ ታውቃላችሁ? እንደዚህ ሶስት ዳቦ ብቻ አባተ ሙተዋል እኮ ዳቦ አያስፈልገውም ሶስት። እውነቴ ነው። ጆክ ቢሆንም በጣም ያስቃል። ወላሂ የሰው ልጅ አለ እኮ ሊኖር ይችላል እንደዚህ። እና የአንድ ብር ዳቦ ባልዋ በመሞቱ ልታቃነው አትችልም። ወላሂ አልዓዚም። እሺ አራተኛ እና መጨረሻው አንዱ ዒሳ የሚባል ነበር አሉ። ድሮ ነው። በጣም በጣም በመንደሩ በአገሩ በሙሉ በስስታምነቱ የታወቀ ነበር። በጣም ስስታም ነው። ሀብታም ነው። ነጋዴ እኮ ነው። እና ብቻውን ነው የሚበላ አሉ። አንድ ሰው ከሱ ሊበላ አይፈልግም። በሱቅ ላይ ቁጭ ብሎ የምሳ ጊዜ ሲሆን አሉ በሩን ይዘጋል። መስኮቱ አይን ብቻ የሚያሳይ ትንሽ ክፍተት ያደርግና ነጋዴዎች፣ ትላልቅ ነጋዴዎች መጥተው ዒሳ የት አለ ይላሉ። እዚህ ውስጥ አለ ንግባ። ላያስገባችሁም አሁን ብቻ በዛ በቀዳዳ ልትናገሩ ትችላላችሁ። ምክንያቱም ምሳ ስለሚበላ ነው። በቀዳዳ ሆኖ ዒሳ ምናምን ይሉታል ነው። እሺ ቆይ እስቲ ቆይ ይላቸዋል። እስከዛ ድረስ እንትን እና አንድ ቀን ፊቱን በመስተዋት አየ አሉ። ይህ ዒሳ ፊቱ በመስተዋት አየና አፍንጫው ሲያይ ለካ አፍንጫው ሁለት ከፋታ አለው። እንዴ ይህማ ማባከን አይደለም እንዴ? አንዱ ክፍት አይበቃም እንዴ? ለምን በሁለቱ አተነፍሳለሁ? ላ አንዱ መዘጋት አለበት አለ። እንዴት በሁለቱም እንትን ላለሁ? ይህማ ማባከን ነው። በአንዱ እኮ ለማተንፈስ ይቻላል እኮ ብሎ አንዱ አፍንጫው እንደዚህ ዘጋው አሉ። ያ አላህ ወላሂ እኔ ጆክ ወዳለሁ። የጆክ ጆክ ሲሆን ደግሞ በጣም ነው የሚያስቀኝ ወላሂ። እንግዲህ ይህን በዚህ እንዳለን እንተውና እስቲ ወደ ትልቁ ዓለማችን ኢማማችን ሰይዳችን ወደ ሰይድና አሻፊዒ እንሄድ። ሰይድና አሻፊዒ እንግዲህ እዚህ ሩም ያላችሁ የአረብኛ ችሎታ ያላችሁ የአረብኛ እውቀት ያላችሁ ቀጥታ ነው የሚገባችሁ። ሌሎቹ ግን በአማርኛ ያልተረጉምላችሁ ነው እንሻ አላህ። አልኢማም አሻፊዒ ምን አሉ መሰላችሁ? ተሰተር አሉ። ተሰተር ማለት በአማርኛ ነው። መሰተር ምንድን ነው ወንድሞች? ያንተን ዒብ መሸፈን ማለት ነው። አይደለም ጥሩ ነው አማርኛው? ያንተን ዒብ መሸፈን። እስቲ አው በሉኝ። አው እሺ። አው ተሰተር ቢሰኻኢ ፈኩሉ ዓይብን ዩጋጢሁ ከማ ቂለ ሰኻኡ ወላ ተርጁ ሰማሐተ ምን በኺሊን ከማ ለይሰ ሊዘምአን ፊናሪ ማኡ። ሰይድና ሻፊዒ ነው የሚሉ እባክ ያንተን ዒብ ሸፍነው በንትኑ በቸርነት ገንዘብ አውጣ። ብዙ ዒብ አለህ አንተ፣ ብዙ የሚያሳፍር የሚያስነውር ነገር አለህ አይደለም? እሱ እንዲሸፈንልህ እጅህ ረዥም ይሁን፣ ሰደቃና እዝነት ይሰማህ ለሰው እርዳታ ስጥና ያንተን ዒብ ሊሸፈን ነው ተሰተር ቢሰኻኢ ፈኩሉ ዓይብን ዩغጢህ ከማ ቂለ ሰኻኡ ያኒ ቸርነት ብዙ ዒብ ነው የሚሸፍነው ስላሉ በዚህ ሸፍነው ወላ ተርጁ ሰማሐተ ምን በኺልን ከአንድ ስስታም ጥሩ ላገኝ ብለህ አትጠብቅ ከማ ለይሰ ሊዘምአኒ ፊናሪ ማኡ በጀሀነብ የገቡ ሰዎች ቀዝቃዛ ውሃ ቢሉ ሊሰጣቸው ይችላል ወንድሞች ቀዝቃዛ ውሃ ብለው ቢጠልቡ ይሰጣቸዋል ኖ ልክ እንደዚህ ደግሞ ከአንድ ስስታም ነገር ኸይር አትጠብቅ ይላሉ አላሁ አክበር አነጋገራቸው እኮ ሲጣፍጥ አሻፊዒ ኢዘን ሌላ ደግሞ ምን አሉ ሌላ ደግሞ ምን አሉ አሩኒ አሉ አሩኒ በኺለን ጣለ ዑምሩሁ ቢቡኽሊሂ ወሃቱ ከሪመን ማተ ምን ከትረት ልበድሊ ስስታም በስስታምነቱ እድሜ ወረዘሜ አንድ አምጡልኝ ስስታም ስለሆነ ገንዘብ ስለሰበሰበ እድሜው ረዝሟል የሚባል አንድ አምጡልኝ አሉ ወሃቱ ከሪመን በጣም ቸር የሆነ ከሪም የሆነ ሰው ደግሞ ብዙ ገንዘብ ለሰደቃ በማውጣቱ ሙተዋል የሚለው አምጡልኝ ይላሉ አሩኒ በኺለን ጣለ ዑምሩሁ ቢቡኽሊሂ ወሃቱ ከሪመን ማተ ምን ከትረት ልበድሊ በድል ማለት ብዙ ገንዘብ በማውጣት ሙተዋል የሚባለው ሰምተን አናቅም ይላሉ እሺ አሐደ ሰለፍ አንዱ ከነዛ ታቢዒን ነው ከሰሓባ በኋላ የመጡ ጥሩ ጥሩ ሰዎች አሚር ልሙእሚኒን በዛ ጊዜ የነበረው ይህ ዓለምን በደንብ ይወደው ነበር ያከብረዋል ይፈረዋል ዓለም ነበር አንዱ ዓለም ዓለም ከቢር እና ወደ መዲና ልሙነወራ ሲመጣ ዓሊሙ እዛ ነው ያለ ይህ አሚር ልሙእሚኒን በኪስ አድርጎ ወርቅና ብር ገንዘብ ብዙ ሊሰጠው ሁለት ሶስት ጊዜ ሞክሯል አልፈልግም አለ ዓለሙ አልፈልግም አያስፈልገኝም አለኝ እያለ እምቢ ይለዋል አንድ ቀን አንድ አመት ወደ መዲና መጣና በመስጂድ ነቢ ስ ሰለም ተገናኙና በጣም ለመነው አሚሩ እባክህ ያ ፉላን ያ ዓለም ተቀበለኝ ይህ ገንዘብ ይህ ገንዘብ ስጦታ ነው ከኔ ምንም አይደለም ጉቦም አይደለም እንካ ተቀበለኝ ብሎ በደንብ አድርጎ እንትን ሲለው ዓለሙ ተቀበለው ኪሱ ወርቅና እንትን የሞላው ተቀበለው ፈፈሪሐ አልአሚር አሚሩ በጣም ደስ አለው ዛሬ ዓለሙ ተቀበለኝ አለ ፈልዓሊሙ ኸረጀ ቢሃደ ልማል ምን ልመስጅድ ገንዘቡን ይዞ ዓለሙ ከመስጊድ ወጣና ላኪን አሚሩ ምን አደረገ አትበዐሁ ልአሚር ቢባዕድ ሑራሲሂ ሁለት ሰዎች ከነዛ ከእሱ ጋር የሚሄዱ ጠባቂዎች ላከና ምን አላቸው ቃለ ለሁም እንዙሩ ማዛ የፍዓል ቢሃደ ልማል ይህ ዓለም ይህን ሺ የሚቆጠር ገንዘብ የሰጠሁት ምን ሊያረገው ነው እስቲ ተከታተሉት አለ አሁን ሁለቱም ዘበኞች እንደዚህ እየተከታተሉት ይሄዱና ففي الطريق بمنجد كونو يوزع هذا المال مسكين يا غنيال انك هيلوال عند بيت الله عند سو ليا غبا يفلغو على جنزب سا غبا انتنالنا بمنجد سيهد بيتو انكواكوتو انكا جنزب يلوال عند سرا يللو سو يا غنينا بيتو انكواكوتو انكا يهيلوال مسكين منامن راقوتو سياي دمو انكا يلوال ابيتو ساي غبا የሁሉ አሚሩ የሰጠው ገንዘብ ባዶ እጁ ወደ ቤቱ ገባ። ሁለቱም የተላኩ ዘበኞች መጡና ያ አሚር አሉት ያ አሚር ነዓም የሰጠው ገንዘብ እኮ ገና ቤቱ ሳይደርስ ለምስኪኖች ሰጠ አለው። ገረመው አሚሩና ተናደደ። እንዴት ይነሰጠዋለሁ ለሱ ነው የሰጠሁት አለ። ففي اليوم الثاني በሁለተኛው ቀን زور سجدوا لنا تغنان يندغنا أمير من ألو قال له يا فلان ألو نحن نعطيك المال لك ولتنتفع به فأنت تعطيه للناس إني ستو غنزو قال أنت نو أنت دمو لسو تسات الله من آمن دزي ألو من ألو تالك علموت من ألو تالك ألا شو كان يغسمو أربن يمتاقو يقبات شوال قال العالم يجود علينا الأكرمون بمالهم ونحن بمال الأكرمين نجود. نزا شري هون سوتش جنزبات شوي ساتوننا إن يادمو شروتش يساتون جنزبار جندمو لدوهش شرن هون اللن ألو نجري ترقمو إن دزيكوني نجود يعني يجود علينا الأكرمون يعني أميروني يا مقوسانو ترو سوتش جنزبي ساتونال بمالهم ونحن بمال الأكرمين بالنزا كريمي هونو ندانتي مسلو كريمي هونو غنزب يسطون نجودو إنيا دمو ما شاء الله تشرب هونن لمسكين نسط ألن ألو سلازم منو أنت سطين أجر كالله أغني إني دمو لمسكين نسطو كأجر كالله أجر أغني هوال. سألت إحدى النساء عالما تملكتو سيتوش الزهنو الزه برياد يتغني ننجر ننجراتشو شيخ عبد الرحمن البراكي من بال عند تلك علم عليه نا عند سيت أيكاتشو يا شيخ عليكو عند سول يا قبان مت أنا ورسونو عليك سلاتو سلات ليلو سيامو منو تبايو دينو بتا كونجنو عليك بس عند تنشي ميوك أسنا قرال له من دنو سستام نو عليكو بخيل نو عليكو شيخو من عليك عليكو اندات تاقبيو عليك اندت تغبيو. قال لها العالم لا تتزوجيه سيتعبك بتام لي السق ايشنو ويقول الناس سوش سيايوش هذه زوجة البخيل يكو يزاس ستام سويو يسو مستكونش ليلوش نو ونتاچو نو والله بتام ستام اتغبيو اتغبيو اتغبيو الوقت. وقالوا عند عند علماءش منالو لا تسافر مع بخيل كسستام سوء السفر يتعبك يتعبك. والبخيل ألو بخيلك لو ساعدته بجنزبهم بن كرده لا يشكرك بل من لؤمه كذاك لبك مقششو يتنسى يظن أن هذا مما يستحقه أنت سته إرداتا يقبان يالكو بايقبان يالكو أي ست أن ينبلونو من كبار رونجي أياما سجن مكنياتهم يستام النت بتقام بشتا سلال اللونو والو الله أكبر إني ونتي نو إزاري تمرت دسم دس يميل سلوهوني الزيه لا قوارتات شوني مكنياتهم سورة الكوثر السبية نبر قن استيلا نان تأدل لست يزاري تمرت كومنت يمسد بث نقرنا ونتي نو متش أمرو بث نقرنا ونا مايك لنا انت كذاب هلا عندنا نقر كان لدى مؤن يملس له. والله على نبينا محمد وعلى آله وصحبه أجمعين. والذي سرى ترفي غارة النسرى بلو مكينة ستوال نا يا يتقبلوا لجدمو عملوا ستو نيال بلو سرتو أكل غنزبا كفلو كفتن يا غنزبا غنونا أكل أكفلو وهلا سو يو بزو برسيا غن تبساجة بطعم تبساجة نا اندي اني كو مكينة ستكيو نو إيهو لا بريا غنيو منامن بلو بطعم تنادو سو يو أقوم نبرتين منامن بلو ياسم اللي سو سواق عالو نا زاري اندرس ياستمرو تزبلو نو جزاكم الله كفيا. السلام عليكم ورحمة الله وبركاته. يسمع المايك إن شاء الله. بارك الله فيكم أستاذاتنا. الله من الله حسر الزمن لن يزارعوا علم بزو مدهانيت يتمولى بطنو والجزية كان يقاري مجين بدينو በመጀመሪያ የሶላት ጉዳይ በጣም የሶላት ያለው መካኑሃ ከአላህ ዘንድ ያላት ቦታ በሶላት ላይ አላህ Subhanahu Wa Ta'ala ወይሉል ሊል ሙሰሊን በዛም ላይ ደግሞ ማናውቀው የነበረን ዒልም ደግሞ ያወቀነው ማሻአላህ ማቆም ይቻላል መቁረጥ አይቻልም የሚለውን ተመረናል ወይሉል ሙሰሊን ብሎ አቋርጦ ወይም ሩኩዕ አድርጎ ሰላት ከሰገደ የሰውየው ጅህልና የሚጠቁ መሆኑና እንደውም እያወቀ ከሆነ አደገኛ መሆኑን ሁሉ ተምረናል። ማሻ አላህ ከዛ ወለዚነ ሁም አን ሰላቲሂም ሳሁን የሚለው አን ማለቱ እንኳን ፊ ሰላቲሂም አላለና ፊ ሰላቲሂም ካለ የሽመል ኩል ልሙሰሊም እና ስለዚህ የሙስሊሞችም ሰጋጆችንም ስለሚያጠቃልል የሚለውን ሁሉ ተምረናል። አልሐምዱሊላህ ትልቅ እንትን ነው የተማርነው ዛሬ። እንግዲህ ሙናፊቆች ምን ያህል አደ እንትን የሆነ በሽታ እንዳለባቸው ተምረናል። እነዚህ ሙናፊቆች ሲሰግዱ ከሰው ፊት ሪያአን ስለሚሰግዱ የንሸጡን በጣም ይጎብዛሉ፣ ደስታ ይሰማቸዋል። ሶላትን አስተካክለው ለመስገድ ይሞክራሉ። ብቻ ሲሆኑ የክሰሉን ወይም ደግሞ ላይ ይሰሉን ሩበማ ላይ ይሰሉን ከዛ ስለዚህ የእነሱን ሶላት የእነሱን አይነት እንትን እና ሳሁን የሚለው ነው ብዙም ትርጉም አግኝተናል። ሁሉም ተደርድሮ ሁሉ ያው አንድ አራት እንትን ብሎ ወሰሒሁ የሽመል ኩለ ማ ተቀደም ብለናል። አሁን እነዚህ የሙናፊቆች አደገኛነት በዒባዳቸውም ሆነ በሁሉ በተግባር በቁርአንም በሱናም የተገለጸ ጉዳይ ነው። ደርሱን ላለመድገም ነው እኔ ዝም ብዬ አለፍ አለፍ የምለው። ከዛ በኋላ ዋናው ምንድን ነው? ያው ሪያ እንግዲህ ከአላህ ውጭ ያለን አንድን ግዑዝ ማስመስከር ማለት ነው። ከአላህ ውጭ ያለን ገለና በጣም ይሄ አደገኛ በጣም መጥፎ ነገር መሆኑንም ተምረናል። ሪያ እንግዲህ በረሱል ዐለይሂ ወሰለም ሐዲስም የሚላጭ ምላጭ ነው ብለውታል። ምላጭ ብሎ ማለት ጸጉርን የሚላጭ ሳይሆን የምሰራውን ስራ ሁሉ አጅር የሚላጭ መሆኑን ተጠቁሟል። ከዛ በኋላ እንግዲህ ይህንን ባላል ሰው በሚለግስበት ጊዜ እነዚህ ሙናፊቆች ሲሰጡም በመስጠት አይነት ስንሄድ እንግዲህ ሲሰጡም ለሪያ ቸር እንዲባሉ ሁሉ ነገር እንዲመሰገኑ በሰላትም በዒባዳ እንደሚያሳዩት ሁሉ ዘካም ሲሰጡ ሰደቃ ሲሰድቁ ሁሉም ነገር ሰው ሲያያቸው ነው የሚሰጡት። ሰው ካላየ አይሰጡም። ሰው በማያይበት ጊዜ በማይመሰገኑበት ጊዜ ገንዘባቸው ሊለግሱም አይፈልጉም፣ ይከላከላሉ። እና እነሱ ከነሱ ውጭ ያለውን አላህ ስብሓነሁ ወተዓላ እነዛ ሙክሊሶችን ሲናገር ወዩጥዕሙነ ጣዓመ ዓላ ሑቢሂ ምስኪነን ወየቲመን ወአሲራ እነማ ኑጥዕሙኩም ሊወጅህላህ ላ ኑሪዱ ሚንኩም ጀዛአን ወላ ሹኩራ። አላህ ስብሓነሁ ወተዓላ እነዛ ምንም የውስጥ ንፋቅ የሌላቸው የይሉኝ የስሙልኝ የሌላቸው ሰዎች ሲያበሉ ሲሰጡ ለአላህ ስብሓነሁ ወተዓላ የቲሞችን ምስኪኖችን ሲያበሉ የምናበላው ለአላህ ብቻ ስንል እንጂ ሌላ አይደለም ብለው ይሰጣሉ። ያም የሚሉት ባፋቸው ሳይሆን ልባቸው ያለውን ንያ አላህ ስብሓነሁ ወተዓላ ውስጥ አዋቂ የሆነው ሲገልጻቸው ነው እና ይህን ያደርጋሉ። ሙናፊቆች ግን በአንጻሩ ነው ይህን የሚያደርጉት። የሙናፊቆች ተግባር ግን በተለየ ነው። ሌላው ቀርቶ ይቺ ሪያ የምትባል ነገር በጣም አደገኛ ገዳይ መሆኗን ኡስታዛችን እንትን ሲያስጠነቅቁን ወደ አራት ነጥብ አስቀምጠው አምስት አስቀምጠው እንዴት እንደምንከላከል ሁሉ በዝርዝር አስቀምጠውልናል። እንዴት ነው ይህን ገዳይ የሆነ በሽታ ሪያአም አለ ቡክልም አለ። መጀመሪያ ሪያኡ በጣም ጠቃሚ የሆነ ነገር አንድ ነገር ከተሰማን አንተ ጎበዝ ነህ፣ አንተ ሰጭ ነህ፣ አንተ ሰጋጅ ነህ የሚለው አንተ ዓሊም ነህ የሚመልምል ከሆነ ስራ እንዳናቆም ስራውን በቀጣይነት እየሰራን ያንን መድኃኒቶችን መጠቀም እንዳለብን ሁሉ ተምረናል። በዝርዝር እየሄድኩ ጊዜን አላቃጥልም። ዋናው ምንድን ነው? ከዛ በአምስት ነጥቦች ኡስታዝ ባስቀመጡን ነገር ሁሉ ራሳችን መከላከል እንዳለብንና እንትን እንዳለብን ነው። ሌላው ይሄ መንዑል ማዑን ወየምነዑነል ማዑን፣ አንድ መልካም ነገር ላለመስራት ሰዎች አሉ፣ ለሰዎች ማዋስ፣ ለሰዎች መስጠት፣ ለሰዎች በገንዘብ በኩል እንትን ማለት የማይወዱ ሰዎች ሞልተዋል። ወላሂ በየቦታው ድሮ ሱዳን ሀገር ስንኖር ጥሩ የተማርነው እኛ ሀበሾች በተለይ ይሄ መለገስ መስጠት ምናምን ብዙ ጊዜ የተማርነው እውነት ለመናገር በሀገራችን በብዛት በተለይ ወጣት ከሀያ ዓመት በታች ያለ ገንዘብ የለንም፣ ገንዘብ አንይዝም፣ ምንም ነገር የለንም እና መቼም ላይ ይታማ ይችላል። ግን በመሰረቱ ቸሮች አይደለንም። እንደ ውጭ እንደ ሱዳኖች ስንታይ በጠቅላላ እኛ ቡኻላ ነን። ምንድን ነው ስንበላ ቤት ዘግተን ነው፣ ማሳየት አንፈልግም። ገንዘብ የሚባል ነገር ለመስጠት ይከብደናል። ሱዳን ሀገር ስንገባ ግን በአንጻሩ ነው። የሀገሩንም ባህል በመውሰድ ሀበሻውም የዛን ያህል ቸርነት የተማረበት ሁኔታ ተፈጥሯል። ለምሳሌ አንድ ሀበሻ ከብሬንሳ ወይም ደግሞ ውይይት ውስጥ ከገባ አሁን ሌሎቹ ሰዎች ሀበሻ መሆኑን ካወቀ ለዛም ይከፍላል፣ ሀበሻ በመሆኑ ማለት ነው። አምስት ቢሆኑ እንኳ የአምስት ሰው ገንዘቡን አውጥቶ ሁሉም ያለውን ከፍሎ የሚሄድበት ሁኔታ ነበረ። የምር ማለት ቸርነት ነው። ምንም እንኳ ምናልባት እኽላስ ላይኖረው ይችላል። ምክንያቱም የዛ ጊዜ ዕልሙም የለም። ዘመኑ የነበርንበት ዘመን የእንደዚህ ያለ ዕልም ጊዜ አይደለም። ግን ቸርነቱ ማሻአላህ ለጓደኛ ምናምን ገንዘብ መክፈሉ፣ ስራ ለሌለው ለተወሰነ ስራ እስከሚገባ ድረስ ገንዘብ ማውጣቱ የሁሉ የሚመሰገን ነው። በሀገራችን ግን ይሄ አይታወቅም። አሁንም ስትሄድ እክል አውቀሃለሁ እና ልክፈልልህ የሚባል አዲስ አበባ ስመላለስ እኔ አሁን ብሬንሳ ወይም ውይይት ስገባ እንደዚያ ነገር አይታይም። ሱዳን ግን የተለመደ ነው። ውይይት እስከገባህ አንድ ሰው እንደውም ጠቅላላ 12 ሰው ካለ በዛን ጊዜ የአስራ ሁለት ሰው ከፍ እያሉ የሚል ሰው አይጠፋም ነበረ እና እንደዚህ ያለ ቸርነት ነበር። በሀገራችን ጨው እንኳ ማዋስ ጨው ምንም ችግር ከቁጥር አይገባም። መርፌ አለ፣ መርፌ አውሶ መቀበል አለ፣ ክር አለ። እንደነዚህ ያሉትን ሰዎች ልክ እንደ እንትን የማይቆጥሯቸው የሚከለክሉ ባለፈው መርፌን አጥፍተሽብኝ አልሰጥሽም ብሎ የሚጣሉ ሰዎች ሰምተናል፣ አይተናል። ለምን አንድ ይጠፋል፣ መርፌ በቀላሉ ሊወድቅ ይችላል። መርፌ አውሳ መርፌ ጠፋ ተብሎ ሁለተኛ ላውሽስም ብሎ ማለት ለጎረቤት በጣም አስቀያሚ ነው። ቅድም ኡስታዝ እንዳሉት ሽንኩርት ትናንትና ተማቲም ወስደሻል እና ተማቲም አልሰጠሽኝም እኮ ያሉት እንደዚህ ያለ ስናይ ስንሰማ አድገናል። እና ጆክ አይደለም ለማሳቅ አይደለም። እና ምን ያህል እንትን እንደሆነ ይሄ ቡኽል ብሎ ማለት በጣም ገዳይ የሆነ በሽታ ነው። በአንድ ሰው ቸር በመሆኑ እድሜው ያጠረ የለም፣ ስስታ በመሆኑ ደግሞ እድሜው የረዘመ የለም። እና ስለዚህ ከእንደዚህ ያለ በሽታ መላቀቅ እንዳለብን፣ ከንፍቅና መላቀቅ እንዳለብን፣ ከሁሉ ነገር አንድ ሙስሊም በአኽላቁ በተግባሩ በሁሉ ነገር የተሟላ መሆን እንዳለበትና ሳያውቀው እነዚህ በሽታዎችን ተሸክሞ ነገ ከአላህ ፊት በሚገናኝበት ጊዜ በጣም እንዳይዋረድና የሰራው ስራ ሁሉ መና እንዳይቀር ተኖ እንዳይጠፋበት ከአሁኑ ጀምሮ ነፍስያውን በደንብ አድርጎ ቀጥቶ በደንብ አድርጎ አድቦ ነፍስያውን ስራውን ሁሉ በእኽላስ ሰርቶ ከአላህ ዘንድ መገናኘት እንዳለበት ነው። ሁሉም በጠቅላላ ሲደመር ውስጣችንን ማጽዳት እንዳለብን ነው። ውስጣችንን መመርመር እንዳለብን ነው። ነፍስያችንን መዋጋት እንዳለብን እና እነዚህ በጣም ከጥሩ ምግባር ውጭ የሚያርቁን ነገሮች ሁሉ መራቅ እንዳለብን ነው የሚጠቁመው። ወባረከላሁ ፊኩም፣ አስረዘምኩባችሁ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ማይክ ፍሪ። አሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱ። ጀዛኩም አላሁ ኸይር ወንድሜ አቡ አኒስ፣ ሁሉን ገልጸኸዋል። ኢንሻአላህ ምንድን ነው ደግሞ ይሄ ኢማን የሚለው ነገር ዝም ብሎ በቁርአን በብዙ ሱራዎች ማዕናውን ብዙም ባንረዳም እንደው ዝም ብሎ በግልጽ ብዙም እንትን የሚያስፈልገው አሉ በቁርአን ላይ ማለት ነው። ለምሳሌ አመሉን ሷሊህ ስራ ከእምነት ብቻ በቂ አይደለም። ለምሳሌ ብዙ በቁርአን አያት ስናይ ብዙ ሱራዎች አይታችሁ ከሆነ ኢማንና አመሉን ሷሊህን ባንድ ላይ ነው የሚያያይዘው። አሁን ቅድም ኡስታዝ እንደጠቀሱት አልኢማኑ ማ ወቀረ ፊል ቀልቢ ወሰደቀሁ አልዓመል ይላሉ። እምነት ብሎ ማለት እኮ በአፍ ብቻ መናገር በቂ አይደለም። አክሽን ይጠይቃል፣ ተግባር ይጠይቃል። በምላስ ብቻ መናገር ከሆነማ ሙናፊቆችም እኮ ከአሽረፍ አልኸልቅ ጋር ከረሱል ዓለይሂ ሰላቱ ወሰላም ጋር ላኢላሃ ኢለላህ ሙሐመድ ረሱሉላህ ብለው በቀኝ ጎናቸው ሆነው ሰግደዋል፣ ብዙ ነገር ሰርተዋል። ግን ስራቸውና ውስጣቸው ማች አላደረገም። አሁን እነዚህ ሶስት ነገሮች አልኢማን ቀውሉን ወዓመል ወኢዕትቃድ ያሉት ኡስታዝ ቅድም ማለት ነው። እምነት በቀ በውስጥ ከሌለ ደግሞ እምነት ብቻ በውስጥ ሆኖ በአክሽኑ ከሌለ ብዙ ወንድሞች እንግዲህ አብዛኛዎቻችን በተለይ የኛ ይሄ ሀበሻ በምናውቀው ማለት ነው እንግዲህ ብዙ ወንድሞች አሉ። አብዛኛዎቻችንም ጡኔ ጥሩ ነኝ ለማለት ሳይሆን እንደው እንዲህ ለመታወስ ያክል ማለት ነው ሙስሊም ነኝ እንላለን፣ ሙእሚን ነኝ እንላለን፣ ነብዩን እንወዳለን እንላለን። ግን አክሽኑ የለም። ረሱል አለይሂ ሰላቱ ወሰላም እንወዳለን ካል ኢንኩንቱም ቱሒቡን አላህ ፈተቢዑኒ ዩሕቢብኩም አላህ። አክሽኑ ይሄ ነው። ረሱል አለይሂ ሰላቱ ወሰላምን አላህን የምናከብር የምንወድ ከሆነ አላህ የከለከለን ነገር አንዳንድ ወንድሞች ስለማውቅ ነው እኔ ለምሳሌ አጅነብ የሆነዎችን ሴት ሀግ ያደርጋሉ አንዳንድ ወንድሞች። ተው እንጂ ይሄ እኮ ረሱል አለይሂ ሰላቱ ወሰላም ከልክለውታል፣ አድርገው የማያውቁም በቁርአን በሐዲስም ሐራም ነው። ቁል ሊልሙእሚኒና የጉዱ ሚን አብሷሪሂም ወያሕፈዙ ፍሩጀሁም ነው ያለው። ቀደመ ገጥ አልአብሷር ሚን ሕፍዝ አልፍሩጅ፣ ብልታችሁን ጠብቁ ከማለት በፊት አይናችሁን ገደብ አድርጉለት ነው ያለው ቁርአን። ምክንያቱም አይን የሚባለው ነገር አልዐይኑ ረሱሉ ልቀልብ ይላሉ። አይን የሚባለው ነገር እኮ ለሪፖርት የሚያደርግ ነው ለቀልብ። እና ተው ስትላቸው አላህ የቀልብ ነው የሚያዩ ይለዋል። እኔ እንደዚህ የሚሉ ሰው አጋጥሞኛል ወላሂ። ኧረ ተው እንደዚህ አታርግ፣ አላህ የልብ ነው የሚያውቀው ይለዋል። እንዴ የልብህ መቅሸሽ እኮ ነው ዟሂሩን ነጸብራቅ የምታሳየው። እንኳን የአላህን ህግ ቀርቶ የረሱል ዓለይሂ ሰላቱ ህግ ቀርቶ አንድ በዚህ ባለንበት ሀገር እንኳ እስቲ ሌሊት ድራይቭ የምታደርጉ ሰዎች በከተማ ውስጥ አይታችኋል። ሌሊት ብዙም ትራፊክ የለም፣ ግን ሬድ ላይት ነው፣ ማብራት አለ። ምንም ባጠገብህ ዝም ብለህ ብትሄድ መኪና አትገጭም፣ ሰው አትገጭም። ግን የአላህን የሰውን ህግ አክብሮ ሬድ ላይት ጥሶ መሄድ አይታችሁ ታውቃላችሁ? የለም። ምክንያቱም መኪና የለም፣ ብቻውን ነው የሚሄደው። ግን ሬድ ላይት ስለሆነ ይቆማል፣ ብቻውን ነው ስትሪቱ ላይ ያለው። ያን ሬድ ላይቱን በጥሶ አይም። ለምን? ተደብቆ ፖሊስ ካየን ትኬት ይሰጠኛል ብሎ ነው እንጂ መኪና ግርግር ኑሮ እገጫለሁ እገጫለሁ ብሎ አይደለም። ግን የአላህን ህግ ተው እንጂ ረሱል ዓለይሂ ሰላቱ ወሰላም ይሄን ነገር እኮ ክልክል ነው፣ በሐዲስ የተወገዘ ነው፣ በቁርአን እንዲህ ያለ ነው ስለው አላህ የቀልብ ነው የሚያውቀው ይሉሃል አንዳንድ ወንድሞች። እና ይችን ነገር እንተዋት ለማለት ብዬ ነው። እንሻአላህ አንታለል። አላሁ ተዓላ እንኳን በእጅ መጨበጥ ሀግ ማድረግ አይደለም አጅነብይን ሴት በአይን ትኩር ብለ ማየት እንኳ አልፈቀደልንም። ምክንያቱም ከማየት የተነሳ አደገኛው ዝሙት ሐራም ነው ካልነ ቁርአን ዲነል ኢስላም ሐራም ነው ሲል አንድ ነገር መንደርደሪያዎቹን በሩን ይዘጋል። ነን ሙስሊም የሆኑ ሰዎችን ካየን አሁን ምንድን ነው የሚሉት? ሴቱን ወንዱን አቀላቅሎ ዝም ብሎ እንትን ይላል። ዝሙት በእኛም እኮ መጥፎ ነው ይላል። ያ ከሆነማ እንግዲህ ፍየል እናንተ ለምሳሌ ምን ይላሉ? ብዙ ምሳሌ ሲሰጡ አንድን ሰው እጅና እግሩን ጥርንፍ አርጋ አስረህ ውቃኖስ ላይ ወርውረኸው ባህር እንዳይነ ውሃ እንዳይነካ ማለት ይሄ ማሾፍ ነው። እና አንዲት ወጣት ልጅ አንድ ወጣት ልጅ ከቤቱ ዘግተህ ዚና እንዲያሰሩ ማለት ከዚያው ምንም የተለየ ነገር አይደለም ማለት ነው። እና አሁንም ኢንሻአላህ ይሄ ኢማን የሚባለው ነገር አንዱን ይዞ አንዱን አንጠልጥሎ ሳይሆን ኢማን የሚባለው ነገር ከሶስቱ ነገር ቅድም የጠቀሷቸው ኡስታዝ አንደኛው ምንድን ነው? አመል፣ ኢማን፣ አመል፣ ኢዕትቃድ። እነዚህ ሶስቱ ነገሮች ሐሰን አልበስሪ ረሒመሁላህ ምንድን እንዳሉት አልኢማኑ ማ ወቀረ ፊል ቀልቢ ወሰደቀሁ ልዓመል ይላሉ። እና ኢንሻአላህ እነዚህን ነገሮች በጣም ጥንቃቄ ያስፈልገናል። እምነት የሚለው ብቻ በቂ አይደለም። ይሄ ሪያ የሚባለው ነገር ደግሞ አላህ ይጠብቀን እንጂ እንኳን በእኛ ደረጃ አይደለም እንደ ትላልቅ ዑለማዎች የሚሰጉበት የሚሸማቀቁበት ነገር ነው። ይሄ ሪያ ይውልኝ ይስሙልኝ የሚለው ማለት ነው። እና መድኃኒቱ ምንድን ነው? የሸይጧን የሚፈልገው እኛን ከኸይረ ነገር ለማስቆም ስለሆነ ኡስታዝ የነገሩን መድኃኒቶችን ነግረውናል። እነዚህን መድኃኒቶች መጠቀም መቻል አለብን። ሌላው ደግሞ አንድን ሰው ኡስታዝ በተደጋጋሚ ይናገሩታል ይሄን ነገር ሰውን አናመጉስ በቀልብህ ዱዓ አርግለት በቀልብህ ዱዓ እናርግላቸው ለኡስታዞቻችን ለወንድሞቻችን በአፍ ዝም ብሎ ማመጎስ በሌላ ሐዲስ እንደው ዑለማው ሲናገሩ እንደምሰማው ከረሱል አለይሂ ሰላቱ ወሰላም አጠገብ አንድን ሰው አመጎሰው በጣም ከፍ ከፍ ከፍ አርጎ ላይ ሰቀለው ወይ ሐቃሉ ረሱል አለይሂ ሰላቱ ወሰላም ቀጠዐተ ዑኑቀ ሷሂቢከ አሉት የወንድምህን እኮ አንገቱን እየቆረጥከው ነው አሉት ያም ማለት ምንድነው አሁን በአገራችን ብዙ ሰዎችን ያታለላቸው በዙሪያቸው ሙሶላቸው ተይዞላቸው ጫማቸው ተንጠልጥሎላቸው በደረሳ በመናም ታጅበው የሚሄዱ ዒልም የሌላቸው ምንም አይነት ዕውቀት የሌላቸው ሸኽ ስለሚባሉ በጣም ላይ የደረሱት ያታለላቸው ይሄ ሸኽ ወልዩ ስለተባሉ ነው እና እንደዚህ አይነቱ ነገር ሊያታለን አይገባም ሰውን እንገላለን አብዛኞቹ ወንድሞቻችን በአገራችን የተታለሉት በዚህ መስለኛኝ والله ምክንያቱም 5 ሰው 6 ሰዎች አንድ ቦታ ሲነሱ ተስቀዳድሞ ሙሰላቸውን ያነጥፍላቸዋል ማክበር ጥሩ ነው ወንድምን ግን ምንድነው ሲነሱ ሙሰላቸውን ተሸክመው ምናምን አድርገው አጅባቸው ሲሄዱ በጣም ራሳቸውን ከፍ ያደርጋሉ እንደውም አልፈው ተርፈው እነ ሼህ ለአኺራይን ነገር አደረ ሲሏቸው አይዞህ ሚሉ والله እኔ ሰምቻለሁ እኔ በነበርኩበት በሰፈር ፊቅ እየቀራሁ እንደው አንዱ መጥቶ እነ ሼህ አኺራይን ነገር አደረ ሲሏቸው አይዞህ ሚሉ ሰዎች አሉ ሱብሃንአላህ አኺራን ይቀልድ ነው ለራሱ ምንም ማንነቱን ዘስ ምንነቱን የማይታወቅ ሰው ለራሱ ተርፎ ለሰዎች አይዞህ ይላሉ ይሄ ምንድነው ላይ እንትኑ ይሄ መድህ የሚባለው ነገር ሼህ ስለተባሉ ሰውን ማመጎስ በጣም አደገኛ ነገር ነው እና ለነጠነቀቀው ይገባን ለምንወደው ወንድሞቻችን ኡስታዞቻችን ዝም ብለን ዱዓ እናድርግላቸው በቀልባችን አናመጉሳቸው እና ኢንሻአላህ ይሄ ሰውን ማመጎስ አኺራተ ይጀሃለው እስከማለት የደረሱት ሰው ስላመጎሳቸው ሸክ ስላላቸው ወልዩ ስለተባሉ ነው ሰውን ማመጎስ በጣም አደገኛ ነገር ነው ለነጠነቀቀው ይገባን ማለት ነው ኢንሻአላህ እንዳላበዛባችሁ ሰላም አለይኩም ወራህመቱላሂ ወበረካቱ السلام عليكم ورحمة الله وبركاته السلام عليكم ورحمة الله وبركاته جزاكم الله خير أستاذ شيخ إبراهيم أنا أستاذ أبو أنيس أستاذ نور حسن إن شاء الله أنا ما عندو لتنا قربية إن شاء الله بزونا قرسلة باله أوردي يدرسون داس سوتال በመጀመሪያ ያው ኡስታዝ አተኩሩበት ያሉትን ፈወይሉ ለልሙሰሊን አለዚነሁም አን ሶላቲም ሳሁን አን ባት ሆኖሮ ፊ ቢሆኖሮ የሙእሚኖች ብቻ ናቸው ሰገዱ የሚባሉት የሙእሚኖች ሰላት ብቻ ተሆን ነበር ሰላት አን ለሙናፊቅ ነው ማለትም ረሱል አለይሂ ሰላቱ ሰላም ወቅቱን ቁጭ ብሎ በጫወታ በፌዝ በምን ለሚያሳልፉት ነው ሳሁን ማለት ማለት ነው እና ከዚህ አሁን ለምሳሌ አንድ ቂሳ አለ አቡ ሐኒፋ ይባላል አላሁ ያለም አንድ ሰው መጣና ወደ ኢማም አቡ ሐኒፋ ከረጅም ጊዜ በፊት የሆነ ቦታ ገንዘብ ቀብሬ ነበር አለ ነገር ግን አሁን ቦታውን ረሳሁት ይህን ችግር ለመፍታት ይተባበሩኝ ስል ኢማሙ ይሄ መፍቴ ላፈላልግልህ የኔ ስራ አይደለም አሉትና በኋላ አስበው ምን አሉት ሄድና እስከ ጧት ድረስ ስገድ አላህ ካለ የገንዘቡን ቦታ ታስተዋውሰዋል አሉት ሰውየውም ሄደና ለሊቱን መስገድ ጀመረ ትንሽ ከሰገደ በኋላ በድንገት ምን ያስባል ይመጣለታል ማለት ነው ገንዘቡ የተቀበረበት ቦታ ትዝ ይለዋል ሱብሃንአላህ ከዛ ያቺን የጀመራትን ሰላት ይጨርስና ፈጥኖ ሄዶ ገንዘቡን ከተቀበረበት አውጥቶ ወደ ኢማሙ ይሄዳል ማለት ነው። ሄዶ ምን ይላቸዋል? አገኘውት ገንዘቡን ግን እኔ የገንዘቡን ቦታ በሰላት ውስጥ እንደማስታውስ በምን አወቁ ስል ያው ሸይጣን ዝም እንደማይልህ አንተን ገንዘቡን የተቀበርክበትን ቦታ ለማስታወስ ስትጥር ከሰላትህ እንደሚረብሽህ ስላወቅኩ ነው አለው። ሱብሃንአላህ እና ከዚህ የሚድን ሰው የለም። ሰላት እንግዲህ ፊ ብትባልና ፊ ሰላቲም ሳሁን ቢባል በሰላታችን ውስጥ ብዙ ነገር ስለሚወሰውሰን ሰላታችን ሰላት አይሆንም ነበር። ነገር ግን አልሐምዱሊላህ ረቢል ዓለሚን አላህ ሱብሃነሁ ወተዓላ የተሳሳት ነውን የሚመረን አላህ Subhanahu Wa Ta'ala በምንችለው እንድንገዛው ነው አለበለዚያ ግን እኔ እንጃ والله ሰላትን በዚህ አይነት ጥረት አድርጎ አንድ ነገር በሰላቱ ሳይስተውስ ምንም ነገር እንትን ሳይል ስንፍ ሳይል በዛው በሚቀራው በእንትኑ በሩኩኡ በምኑ ሙጥመኢን ጠቅላላ ሙሉ ለሙሉ እኔ በበኩሌ ለራሴ አላሁ ያዕለም ላለሁኝ ሙሉ ለሙሉ እና አልሐምዱሊላ ረብ ልዓለሚን ፊ ሰላቲህም ያላለው ላለሁ። ሁለተኛው የዱንያ ውዴታ ስስታምነት ከምንድን ነው የሚመጣው? ከዱንያ ውዴታ ነው። በዚህ ላይ አንድ ቂሳ ደግሞ ከዚህ በፊት ያየሁትን ልንገራችሁ ማለት ነው። ሶስት ሰዎች መንገድ ላይ ጉዞ ጀመሩ ማለት ነው። አሁን መንገድ ላይ እየሄዱ ይሰማል ኢንሻአላህ ጸጥ ስላለ ሮሞ ኦኬ ጀዛኩሙላህ ኸይር እና መንገድ ላይ እየሄዱ ሳሉ ገንዘብ ወርቅ ምናምን ያገኛሉ ማለት ነው ሶስቱ በወቅቱ ርባቸው ረሃብ አለባቸው ግን ያንን እንትን ለመካፈል ፈለጉ ከዛ አንዱን ጓደኛቸውን ምን ይሉታል ሂድና ምግብ አምጣልን አንተ ምግብ አምጣልን እስከዛ ድረስ እኛ እንዚህ እንጠብቃለን ይሉታል። አሁን እሱ ይሄዳል ከሄደ በኋላ ምን ያረጋል እዛ የገዛው ምግብ ላይ እሱ ገን ሱብሃንአላህ ስስታም ነው ገንዘብ ይወዳል ውዴት የገንዘብ ውዴታ አላቸው ሁሉም እንግዲህ አሁን ምን ያረጋል ምግቡ ላይ መርዝ ይጨምርና እነሱ ሁለቱ ምግቡን ሲበሉ እኔ ገንዘቡን በሙሉ ወስዳለሁ ይላል። አሁን እነዚህም ደግሞ ሌላ ደባ እንትን ያረጉ ነው ምን ይላሉ ልክ እሱ ሲመጣ ምግቡን ካስቀመጠ በኋላ እንግደለውና እኔና አንተ ብቻ እንከፋፈላለን ይባባላሉ። አሁን ይመጣል ሲመጣ ልክ ይጠብቁትና ምግቡን ሲያስቀምጥ ሱብሃንአላህ እሱን ገደሉት ሮባቸዋል ያንን ምግብ በሉት ከዛ እነሱ ሞቱ ሱብሃንአላህ ለሁለቱም ሳይሆንላቸው ለሶስቱም ሳይሆን ገንዘቡ መሐል ላይ ቀረ ማለት ነው። ይሄ ምንን ያሳያል? ስስታምነት በጣም መጥፎ ነው والله ስስታም ሲባል አንዳንድ ጊዜ በሌላ ሳይድ ማየው አንድ ነገር አለ ብዙ ጊዜ ወየምናኡን الماءን በሚለውም ላይ ከእቃ ውጪ በሴቶች ላይ ያለ ነገር ነው ኢንሻአላህ የምናረክ ሰዎች ካለን እንቆጠብ ለማለት ነው። አሁን ለምሳሌ እኔ አንድ አይነት ኬክ አሰራራቃለሁ ልበል ያንን ኬክ አሰራር ሰው ከጠየቀኝ በፍጹም አልናገርም። እንደዚህ አይነት ጸባይ ያለባቸው ሰዎች አሉ። ብስኩትም ኩኪም ይሁን ምንም ይሁን ለሌላ ሴት ማትነገር እቃም ቢሆን the same thing የማትሰጥ እና የምታቀውን ነገር ለማሳየት ማትፈልግ ሴቶች የማይፈልጉ ሴቶች አሉ። አሁን እጅ ስራ የሚሰሩ በሀገራችንም ያየነው ነገር ነው እና እጅ ስራ የሚሰሩ ትራሱ ምንም ይሁን ሌላ ሰው እንዲያይባቸው በፍጹም አይፈልጉም ሱብሃንአላህ። እና ከዚህ አላህ ይጠብቀን። ይሄም አንዱ ለስስታምነት ነው ለሰው ላለማዳረስ ለብቻዬ ሁሉን ነገር ከመውደድ የተነሳ ነውና አላህ ይጠብቀን። ጀዛኩሙላህ ኸይር አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ይስማል ጀዛኩሙላ ያው ከፊት የነበራችሁ ኡስታዝ አባነስ ኡስታዝ ኑርሴን ሙሲያም ሁላችሁም አላህ ይጨምርላችሁ። ኡስታዝም ጀዛኩሙላ አልፋልፍ ጀዛ ሰላም አሰገና አላህ ያመሰግንም ጀዛኩሙላ ማለት ያው እንችላለሁ ኡስታዝ ለኔ እኔ ያው አሁን ወቅቱ መጥቶ ስለሆነ በትንሽ ሁላችሁም ተናግራችሁታል ግን እኔ ሰላትን በመዘንጋት በተለይ በብዛት በደስታ ቀን የምንዘነጋ ሰዎች እንኖራለን። በተለይ የሰርግ ቀን ይሄ በሽታ ሁሉም ላይ ወደቀ ነው። የሰርግ ቀን የምንዘነጋለን የኢሻ ሰላት የፈጅር ሰላት የፈለገ የሚሰግድ ቢሆን እንኳን የሰርጉ ቀን እቺ ሰላት ግን ስንቶች ሰርጋቸው ቀን ሞተዋል። ይሄን ነው ማሰብ ያለብን። ስንቶች በስጁድ ላይ ሞተዋል። ስንቶችስ ነገ ከነገዳ ሰርጌ ነው ሲሉ የሞቱ አሉ። የዛን ቀን ደግሞ ፋይሉ አይዘጋም። አንድም ቀን የማይተኙ መላእክቶች ናቸው ከግራና ከቀኝ ያሉት። የነሱ የበላይ ሆነው ደግሞ አላህ Subhanahu Wa Ta'ala ሁሉንም ተመልካች ነውና ቢያንስ ሚስት የትም አትሄድብህም። ትላንት ብቻህን ነበርክ። የበለጠ አላህ ማመስገን አለብህ። ስንቱ ብቻ ያቺ ሚስት ከየትም አትሄድብህም። ስንቶች መህር የሌላቸው ያላገቡ አሉ። ስንቶች ማግባት እየፈለጉ ከራሳቸው የምትገጥም ሴት ያጡ አሉ። ስንቶች ብቸኛው ነው የሚኖር። አንተ አላህ ከዚህ ሁሉ ሲንግል ጥንድ አድርጎሃል። የበለጠ ማመስገን፣ የበለጠ ማወደስ፣ የበለጠ አላህን ዘክረ ቢያንስ ምን ይዛ እንደመጣች አታውቅም። ውበቷን ይሆናል የፈለከው። አላህ ከሷ እንዲጠብቅክ ዱአ አድርገ ካለባት ክፋት ካለባት ነገር ኸይሯን እንዲወፍቅ የዱዓ ማድረግ በዛን ቀን ከሚጸነሰው ልጅ ለዲን የሚቆም ምርጥ ልጅ ለመውለድ ዝም ብሎ እንደ እንስሳ መጋለብ የዛን ቀን ብቻ ሀታ ሊነጋ ፈጅር ከተነሳ ይበርደኛል ካለችው በቃ አንቺ ከሚበርድሽማ ከዙር ጋር ብሬ ሰግዳለሁ የሚል በጣም ብዙ አለ። እንደውም በጣም ብዙዎች የሚናገሩት የፈጅር ሰላት ላይ እንደውም ሰላት አንዳንዱ ለማዎች አራት ሆኗል እስከመባል ወደ ጥያቄ ገብቶብናል እስከማለት ደርሰዋል። ተጠንቀቅ። የዛን ቀን አንተ የበለጣላህን ማውደስ ነው እንጂ የምታምጽበት ቀን መሆን የለበትም። ሲደላቸው ከኔ የሚያምጹ የሚለው አንቀጽ ውስጥ እንዳትገባ ማለት ነው። ሌላው ደግሞ አንዳንዴ ከካፊሮች ጋር በሆነ ስብሰባ መሀልም ሆነን ሊሆን ይችላል ከካዲዎች ጋር በሆነ ጉዳይ ማህበራዊ ጉዳይም ገጥሞን እናፍራለን። ከዛ ስብሰባ አቋርጬ ሞባይላችን እንኳን አዛን ሲል ምን እንደነግጣለን። ይሄን ስብሰባ አቋርጬ ሄጄ ብሰግድ ይሄ ሁሉ ሰው ሳይሰግድ እኔ ብቻውን ተነስቼ ሄጄ ስሰግድ ብለን የምናፍራለን ማለት ነው። በኢድ ፕሮግራሞች እንደገና ያልሆኑ ድግሶች ላይ ሄደን በሰላትን ምን እንዘነጋለን። አላህ የቂያማ ቀን ማለት ነው መጀመሪያ የሚጠይቀው ከኢባዳዎች ሰላትን ነው። ባሪያዬ ለምንድን ነው ሰላት ያልሰገድከው? ጌታዬ ሆይ እኔ እኮ ሰላትን የዘነጋሁት ያልሰገድኩት ስልጣን አገር ሳስተዳድር ነው። በፊት ለፊት ደፍቶ ከፊራውን ጋር ነው የሚቀሰቀሰን። ጌታዬ ሆይ ሳስተዳድር እኮ ነው የባለስልጣን ቅጥረኛ ነበርኩ ካልክ ከነ አማስጋን ወርስቶ የሚቀላቀልክ። ጌታዬ ወይ ንብረት ስሰበስብ ሀብት ስሰበስብ ብር ስሰበስብ ነው ስትል ከነ ቃሩን ጋር ነው ፊትን ደፍቶ የሚደፋ። አይ ስነግድ ነው በግሌ ነው ለልጆቼ ነው ላበላ ነው ላጠጣ ነው ስትል ከነ ኡሜር ኢብን ኸሊፍ ከለፍ ጋራ አብሮ እንደሚቀሰቅሰን መጠንቀቅ አለብን ማለት ነው። ሌላው ኡስታዝ ካስተማሩት ውስጥ ስለ ኢኽላስ አስተምረውናል ማለት ነው። ስብሃንአላህ እኔ ስለ ኢኽላስ አንድ በጣም የሚገርመኝ የሚደንቀኝ ታሪክ አለ ማለት ነው። እና በዚህ ኢኽላስ አንድ ጊዜ አንድ ትልቅ አሊም ናቸው ሀጅ ለማድረግ መጥተው ካዕባ ላይ ያዙት ዕቃ እንዳለ ይጠፋቸዋል ማለት ነው። ጉዞ ላይ በጣም ይጠፋቸውና የግድ ሀጁን ለማድረግ ጸጉራቸው መቆረጥ ነበርና ምንም ብር አልነበራቸውም። ካሉበት ሀገር ብር እስከሚላክላቸው ጸጉር ቤት ገብተው እባክህ ጸጉሬን ቁረጠኝ ሲላቸው ጸጉር ቆራጩ አላህን የሚፈራ ነበረ የሚቆርጠውን ትቶ ኑ ተቀመጡ ብሎ እሳቸውን አስተካከለ። ተቆራጩ በጣም ተናደደ። እኔ እኮ በብሬ ነው የምቆረጠው አንተ ገና ለሊላይ ታላ ብለ እንዴት እኔን እሱን ታስቀድማለህ ሲለው ቆራጩ ምን አለ ያንተ ለገንዘብ ነው የሳቸው ግን ለአላህ ነው አለ። ከዛ ሰውየው ብሩን ሲመጣላቸው ሲሰጡት እኔ እኮ ካንተ ክፍያ ፈልጌ አይደለም ጀዛዬ ካላህ ነው ይከርሱ አልፈልግም ብሎ መለሳቸው። እኚህ ትልቅ ዓሊም በደርሳቸው ላይ ዳዋ ሲያረጉ ሲናገሩ ነው ስለ ኢኽላስ ይሄው 40 አመቴ ለይል እየሰገድኩ ነው ዱዓ ማደርግለት አሉ። 40 አመቴ አንድ ቀን ለዚህ ሰው ዱዓ ሳላደርግ አቋርጬ አላውቅም አሉ። ሌላው ደግሞ ኡስታዝ ሌላው ስለ ኢኽላስ ደግሞ አንዳንድ ጊዜ ኢኽላስን ፈልገን ነው የምንገባው ሩም ውስጥ እንገባለን መሀል ላይ ይገለበጥብናል። ብዙ አበባዎች ስናይ ብዙ ማሻላዎች ስናይ ከበር ስንገባ ለአላህ ብለን ያለኝን አንዲት ነገር ብለህቶቼ ባሳውቅ ብለን እንገባና ከዛ ወደ ታች ስነ በተለይ ኮምፒውተር ያላቸው ብዙ በጣም ቀለም ወፈፍራም የሆኑ አበባዎች ምናዎች ሲለቀቅብን ወደ ዩሊን ስሙልኝ ይገባል ማለት ነው። በቃ ሌላ ነገር ለማምጣት እንሞክራለን። ወይንም ደግሞ ያንን ካላየን ደግሞ ልክ ስንወጣ ማይኩን የሚሰው ማሻአላህ ማሻአላህ ማሻአላህ ማሻአላህ ይሄ ስንቱን በሽታ ላይ ጥሏል። ወደ ፈቷ መስጠት የገቡ ወንድምናቶቻችን አሉ በዚህ ሪያ ውስጥ ገብተው ማለት ነው። ሌላው ደግሞ ኡስታዝ ትልቅ ያስተማሩን ሸይጣንን ስራችን ቀጥሎ ያሉት ላይ ትልቅ ትምህርት አለ። ያ ምንድነው? ዛሬ ሱብሃንአላህ በያዝነው ነገር ላይ ለዩሊን ለስሙሊን ባይሆን እንቀጥል ነበር። ዛሬ ስንት ጀማ ፈርሷል ቤት ይቁጠረው። ስንት ሁለት ሰው ለተጋጨው ሁለት ሰው ላይ ለስሙልኝ በሰራው ስንት ከታች አሉ ትላልቅ ተስፋ የተጣለበትን ነገር ፈርሶብናል። ያዙትን ኸይር የተው ስንቶች አሉ። ከስራቸው ላይ ተተውን ምን አስጨነቀኝ ቤቴ ቁጭ አልልም ያልን ስንቶቻችን የተጀመረ ያልጨረስናልን ማለት ነው። ሌላው ደግሞ ያው ስለስስት ብቻ ተናግሬ ማይኩን ለቀቀልኝ ኢንሻአላህ። ስለስስት ደግሞ ሱብሃንአላህ አቡሃ ሐኒፋ ጊዜ እሳቸው በጣም ሀብታም ናቸው። በጣም ቆንጆ ያኒ በጣም የሚለብሱት አለባበሳቸው ማሻአላ ተባረከላ መስጊድ ውስጥ እንኳን ሲታዩ ነጭ መሰሶ ነበር የሚመስሉት። በጣም ያኒ ዲኑንም ብሩንም ሀብቱንም ዕውቀቱንም እንዴት የታደለ ነው ወላሂ። አላህ ዕውቀት ብር እኮ ክፋቱ ከጅህል ጋር ከጃሂልያ ጋር ሲሆን ነው። በሀብት ላይ ጃሂልነት ከተጨመረበት ዓለም ጠፋች። በሀብት ላይ ዒልም ሲጨመርበት ግን ዓለም ትበለጽጋለች ማለት ነው። እና አቡ ሐኒፋ አንድ ጊዜ አንድ ሰው ያዩና 1000 ድርሃም ይሰጡታል ደሃ መስሏቸው። እኔ እኮ የዚህ ካምፓኒ ባለቤት ነኝ እኔ እዚህ ባለሰን ዴ በጣም ደነገጡ። አንታሉት በጣም ተቆጡ። ያአላህ ኒማ ማሳየት አለብ ዛሬ ስንት ሀብታም ሆኖ ወላሂ መስጊድ ሲሄድ የሚያሳፍራል። የጁማ ቀን እንትኑ ይሄ ጀለቢያው ካውያይ ተማቅ ጭንግድድድድድ ያለ ቁጭጭጭጭጭ ሲሄድ ራሱ የሆነ በቃ በጣም የሚያስጠላ አለ። እንደገና ስንት ሴቶች ጥሩ ዳዕዋ ቦታ ስንሄድ የማን የመሰለ ሚስት ሆና እሷ ኮንትና ሚስት ናት ማሻአላ ባሏን አታቁትም። እዚህ ሀገር ከመጣ ስንት አመት እሷ ግን ስትታይ እንኳን ለባሏ ሁሉንም የሚገርመው ማለት ነው። ከዛ አቡ ሐኒፋ ምናሉት ያአላህ ኒማ ላይ ያሳያሉት። ከዛ እሱም ያንንም ክር ሰምታቸው ስንት ስስታም አለ ወላሂ ስንት ስስታም ወንዶች አሉ ባገባ ዳሃውን አለው ሚል ባገባ ዳሃውን ያኺ እሷ እኮ አባቷ ቤት ይያለ የቀለባት ጌታ አንተ ቤት ስትመጣ እኮ አይክዳትም። ስንት አሉ ከማገባ ብሎ በቻት ራሴን አዝናናለሁ ካልሆኑ አጅነብዮች ጋር በመሳቅ በመጫወት በመደዋወል ቴክስት በመጻጻፍ ብቻ ስሜቱን የሚያስደስት ዑመር ኢብኑ ኸጣብ የተናገሩት ከፍተኛ ንግግር አለ። አንድ ወንድ ልጅ 23 አመት አልፎት አቅሙ ኖሮት ማግባት የማይችል ከሆነ ወይ ከጀርባ ዝሙት ይሰራል ወይንም ደግሞ ስሜት የለውም ብሏል። ስለዚህ ለገንዘቤ ባዶን አለው ብለ አይታወቅም ከሷ ግር የሚመጣ ሀብት ይኖራል ከእግሯ ምንም አባቷ ቤት ይያለ የቀለባት ጌታ አንተ ቤት ሲመጣም ያሳጣት ነገር የለም። ይልቁንስ ጥንዶነክ አይራክን ፈር እንትን ብትል ይሻላል ማለት ነው። ማይክ ፍሪ ከኋላ ያላችሁ ለአላህ ብላችሁ አፉ በሉኝ በጣም አረዘምኩኝ። ማይክ ፍሪ السلام عليكم ورحمة الله وبركاته يا جماعة يستمر يستمر يا جماعة جزاكم الله خير أستاذ إياك إيه نبرا مالت أني لتأيك إفلاكوت لأولماء وشنا لدائي وشن ديهم لأبيدوك بلو كسدوت مكر مدحانيت بلو كسدوت عندو تتنقك إفلاك كون ياكل شيطان بيوسوسه የምትሰራውን خير ስራ አታቆም የሚለውን እዚ ላይ ማለት ነው። አንድ ጊዜ ለረሱል ሰለላሁ ዐለይሂ ወሰለም አንድ